ለጅብሪል መልስ እንደሰጡ ታይተናል። ስለዚህ አላህ በዛሬ ቁርአን አንጠቀሚልናል ኢለይሂ ወደሱ ነው ይረዱ የሚመለሰው ዒልሙ ሰዓቲ ረብ ሽርሃም ይቆል ዒልሙ ሰዓቲ የቂያማ ቀን ዕውቀት የሚመለሰው ለአላህ ብቻ ነው። إمام الفخر الرازي من الله أي لا يعلم وقت الساعة بعينه إلا الله كما كان بتكب كل بزيك أنهم يقوموا يميلوا وقت يالله الله من الله ببتشانه أنه تعالى لما هدد الكفار بقوله من عمل صالحا في نفسه ومن أساء فعليها ومعناه أن جزاء كل أحد يسل إليه في يوم القيامة فكأن سائلا قال ومتى يكون ذلك اليوم انغري امام الفخر الرازي من دبلوت ايه انقص قالوا تلانتنا واسلفنا القران انقص لا من بلن نبرا من عمل صالحا فلنفسه ومن اساء فعليها وما ربك بظلام للعبيد بلن نبرا ايش كويه بغو يسرى براسه نو كفو نغير يسرى براسه لا ينهو تبارى عدلوا ይሄን ስንባል መቼ ነው በጎ ይስራሰው ለራሱ የሚጠቀመው መቼ ነው ክፉ ይስራሰው ራሱ ላይ መዘዝ የሚያመጣው ሲባል ቂያማ ቀን ነው። ቂያማ ቀን ደግሞ ኢለይሂ ይረዱ ዒልሙ ሰዓቲ ቂያማ ቀን መቼ ነው ደግሞ ካላችሁ የቂያማ ቀን ጉዳይ ወይ የቂያማ ቀን ዒልሙ ዕውቀቱ ያለው አላህና አላህ ጋር ብቻ ነው ማንንም አያውቀውም ግን በጎ የሰራሰው የሚመነዳው በዚህ ከባድነት ነው። ክፉ የሰራሰው የሚቀጣው በዚህ ከባድነት ነው። ይህችን ከባድነት ማንም አያውቃትም ሲል አላሁ ጀለ ወዓላ ዘገው ምን ሲል ላ ያዕለሙሁ ኢላላ ይቀመን ከጉዳይ ከአላሁ ውጪ ማንም አያውቀውም ይላል። ስለዚህ እህቶች እኛ የምናመልከው አምላክ ሰዎች እንዲያመልኩት የምንጋብዘው አምላክ ሁሉን ነገር የሚያውቅ በል የቂያማን ቀን ጉዳይ ማንንም ፍጡር ላያውቃለው ብሎ የተነፈሰ ቢተነፍስ የለም ባለጌ ካልሆነ በስተቀር። ኦኬ። ስለዚህ ከነቢያቶች ከመላእክቶች ከተከበሩ ከተላላቅ ምሁራኖች የቂያማን ቀን ጉዳይ የሞከረም አካል የለም። الله جل وعلا بيشانو يقامان كن اوقات سبسو يازو منن ما يوقعو مالتنا سلذي غيبنو سلذي واندموش ايه منن يوم فطور يما يوقعو كبار إلت با الله علم استيالنو نا منن سبين ما قرو منن كبلا يهون مالتنا وما تخرجوا على الله امتوت او نقر من ثمرات كفرافري من اكمامها ويبدو ما تخرج مالت اتوت عم بلاچو بنافيا وسدد اتوت من ثمرات كفرافري انت ما توت من اكمامها اكمام مالت كاشغوا مالت من كقرفيتها وس اتوت وما تحمل من انثى سيتملج اتصنسن بهودوا صنسن ارغزنان اتشكمم ولا تبع እንደዚሁም ደግሞ እርግዝናን አትጥለው አትወልደው الا بعلمه والله اوقات ليሆን እንጂ الله ያንዳንዱ ነገር የሚያውቅ ቢሆን እንጂ ማን ዱንያ ላይ የትኛም ሴት ካላህ ዒልም ወጭ ካላህ ወቅና ወጭ ምታረግ ሴት ይለች الله ሳይያውቀው ተደብቆበት የሚሆን አንድ ነገር ይላል። እንደዛው ሲወለድም ምትወልደው ህፃን ሙሉ ነው ጉዱሉ ነው ሴት ነው ወንድ ነው ሁሉም ነገር አላሁ ጀለ ወዓላ ቢያውቀው እንጂ ከአላህ ዕውቅና ውጪ አንድም የሚረገዝ የሚወለድ ወለው አሁን የመጀመሪያው ቃል ወማ ተኽሩጁ ሚን ተመራቲን ሚን አክማሚሃ ሲለን ለምሳሌ ቅርፊት ያላቸው በርካታ ምኖች አሉ ዘሮች አሉ ፍሬዎች አሉ ነዛ ፍሬዎች ከቅርፊቶቻቸው ከታሸጉበት ቦታ እሚወጡት ኢላ በዒልሚሂ ነው በአላህ ፍቃድ እንጂ በአላህ ዒልም እንጂ አላህ አውቆት ቢሆን እንጂ አላህ ሳያውቀው ሹልክ ብላ ምትወጣ አንዲትም ፍሬ የለችም ከቅፊቷ ውስጥ ማለት ነው። ولا تحملوا أنثى جنينا في بطنها ولا تلده إلا ملتبسا بعلمه تعالى أنت سيد النساء سنسل بهدوى أتزو يا الله أوقات بنورنج زابط عليه لا يعزب عن علمه مثقال ذرة في الأرض ولا في السماء والنبوج ذاتوج كالله أوقات عن كتب نقر كالله أوقات وجهي مثل كساكس نقر يلتش سلزي الله جل وعلا يميركونم يميفترونم يمينساونم يمياغنيونم تولدو لمدر يمتعونم يموتونم كنات مهاتسان وست عجنقفو ميوردونم تمر الله جل وعلا يوقوال أتوش وندموش من مالات اندور تاك الله شو أو محمد كتب لو سياستمر يا محمد انكسر قاسي الله برم بياقوال انكسر قاسي مبتر بوستو يششقو بوستو يدبقاتشو تنكولوش بقواسا وچن هلو يمناوك أملاكنو قطلوش ميراكفوت با الله علمنو اياوك أنا ميراكفوت بقو نقر ميسرعو ومدر قدسلعي مطفو نقر ميسرعو ومدر قدسلعي الله جل وعلا إيان داندوان انكسر قاسي بياوكات انجي كسوك ناوش يميسرع منم نقر يلم يلنا سلزي نايا من نقزاو من ناملكو أملاك هلون أواكي أملاكنا زاريكو يسولي يفتر التكنولوجي يعني يزي كتبية نمسين يكو غطرو تلتفلو من الوقت كان يلك نقمو نانتي يلا تشوباتشو أقروش لاي بيمن قدو كاميرا تقتمو ستاقو نبسو ستقومو ستقمتو يفنش نقل كاكساتشو ستاقو ياندان دون كسكاساتشون بروس كتب رسووش ياو كتال يكوطات تروتال اوكي يسولي يزيني هال كتن ترارا يزيني هال اقم كفترا يسولي جفترو استيرو قاتلو اني اوست يوه تنتي سيم كارد متاكل نقر اسكم توس بيهون الله فور اكزامبل لو شي اسكم تو كمن نقرون مسراون ماكو تانكو سيمبل لو اتاركوت الله يوقب بنا زاري ونجل بتسرو አውቆታል መላእክቶችም ጽፈውታል እጅም ምግርም ጆሮም አይንም ሊመሰክሩ በቃ እለቷን ሁሉ እያንዳንዱ ሰውነታችን ካለ ያውቃል በዚህ ሰዓት ዲቦታ ይሄ ወንጀል ተሰርቷል ብለ መሰክሩብናል ስለዚህ ዛሬ የሰው ልጅ በተሰጠው ምጥጢ ሁሉ ቢያቅ ምን ገደደው ያሁንም ብቻ ሳይሆን ወደፊት ይመጣውን ቢያቅ ምን ገደደው يالفون يو تاريخاتي بياك من قدوك من تسمون سوزاري بفترو يه الكترونيك مساريا تتكمو اون من يالا چنو نانتا نيازان هون نانتا سو مياسبون نگر كل موك سو يتارنو محمد من ياسبنو يون مساريا يت ملتنا كفو ياسبنو بقو ياسبنو سلسرا ياسبنو اگر لكو سلموطاتي ياسبنو ماشن ازشي لا تكلو مستي قالوا النجر لمردات يتهجرونه أرى الله يوقان كل النجر تنقم ماك أملاكنا سلزوان دموش يا الله علم وما أتيت من العلم إلا قليلا كل منه لسول يتسكت وبتقام تنش علمنا إذن تنش علمي زو كل من داو وقادر قراس ما السمون أكمنا لما وقنا أفزان يوصو دمون دزي عند النسو بيهون ونقرات وشلا دبن عند ميات أمسو وشما أفزان يوصو سلمي لبسو لبس برد عوني لي برد لبس لبشين ما استمراتشو برد لبس كمن تسرعب التلون ما تأيقنو نجي مجمرو علاك كمبيتر كمن تسرعب التلون يلاوك يسارو سووش بجانو ميأكوت النسوم راسو يتسطاتو ميتيتي وقاتنا كالله علمي قارسي الناس آسان وفصوم جاهلوشنا وفصوم عايم هدلن البرتانيستان راسو كو انيكا تسطانيا يا ايكي ونو يا امرو بقات است يتتقمكوت ك7 اسك 10% بتشا نو كوميرا يسولج امرون مول لمول راسو متتقمال جمر ساي جمر نو انغري زاري يونهچ تقاكن كاميرا تقاكن منصر لاي منصر لاي يونهچ كاميرا غطمو انانت منو بماتاقوس نيتا مول انقسقاشاچو يقواطروتا كفلغو سكيبتو ستواچو يت اندالاچو عند جزي عند نو إذا أنت لو نام في فيلم ولا لو يونا رجيم تعرف نونا زلاي تزميلي نقدر من الله يونا تمت تتعنا قرر ليش عند تتعت يادر قا شونا يتقبل شو يتوت أشو كل جملو ياندم دونك سكاسي أشو نقول ترانو نما ناتشو وما أوتيتم من العلم إلا قليلا يتبالون كأوقات نش ننجال ستوا كارج ناتي نباتي وندمي إهتي هلون أهكي هلون يجنبا هلون يسرى أملاك هلون أقلو بيل بتعمل أقل كربنو إليه يرد علم الساعة وما تخرج من ثمرات من أكمامها وما تحمل من أنثى ولا تضع إلا بعلمه عندي كرفي سوستي اللج فرافري كرفيتون قدات وطام الله بيعقونج سيتلج أتاركزم يارقزوشون الله بيعقونج سيتلج رقزنوان أتولدو رقزنوان أتولدو يولي ريتشو من اندهونا الله جل وعلا بيعقونج سيبال كزهن بلاي سلنيا كها اسكب يعقا ለምሳሌ እኔ እንዲቀልል ነው ብዙ ጊዜ ምሳሌ ማቀርበው ኮምፒውተሩን ያመረቱ ሰዎች ስክሪኑን ከምን ተሰራ ብትሏቸው ቁጭ አርገው ገለጻ አድርጉላቸዋል ማዘርቦርዱ ከምን ተሰራ ይሄ ኪቦርዱ ከምን ተሰራ እንዴት ነው ፎልደር መፈጠር የቻለው ኮምፒውተሩ ስላለው ነገር ሙሉ ነገር ያውቃሉ እኔ ያስኩት ኮምፒውተር ቶሺባ ነው ካልኳቸው ሙሉ ዝርዝር እኔ እዚህ ቁጭ ብዬ ይሰጡኛል እኔ ንስ የሰራው አካል ስለ እጄ ስለ እግሬ አሁን ሪከርድ ያደረጋችሁ ነው አይደል እኔ ምናገረው ነገር ይሆነ ዓለም ውስጥ ቁጭ ብላችሁ ሪከርድ ያደረጋችሁ ነው ማን በፈጠረው መሳሪያ ሚጢጢው የሰው ልጅ ትንሽ እንኳን ሲሰጠው የሰው ልጅ አላሁ ጀለ ወዓላ እናንተ በዚህ ኮምፒውተር ውስጥ እኔን ድምጽ መቅረጽ ከቻላችሁ አላህ እኔ ምናገረው ምሰራው ነገር ሙሉ ሪፖርት የሚያቀርብለት የሚያውቅበት አቅም አለው ግን አረ በጣም ሲምፕልና የሚጣፍጥ እምነት ነው ግን የሚያናደኝ እኔ አላህ ሁሉን ያውቃል ብሎ ያመነ አካል አላህን ለምዳፈር ወኔ ጉልበት ሲያገኝ ዝሙት ሲሰሩ ከአላህ ቅን ነው ይጫርላችሁ ሰደቃ ሲሰጡ አላህ ያይላችኋል ሰደቃችሁን ሰደቃችሁንም ይቀበሏል ስራ ሲሰግዱ ለማን ብላችሁ እንደሰገዳችሁ ውስጣችሁን ሊያውቃል ኮምፒውተር ያዳመጣችሁ ልቦቻችሁ ወደ ወንጀል ሲሸፍቱ አሁን ያላችሁበትንም ኮንዲሽን በልቦናችሁ ውስጥም የደብቃችሁ ተሸሸጋችሁትን ክፉ ክፉ ነገር ሁሉ ያውቃባችኋል ያውቃል ስለዚህ ከሱ علم ውጪ ምንም ምድር ገጽ ላይ የሚንቀሳቀስ የሚሰራ ነገር የለም በሰማይም ዓለም በምድርም ዓለም ሁሉ ነገር በአላሁ ጀለ ወዓላ ዒልምና ቁጥጥር ስር እንደሚከናወን እምነቱን ጨብጡት ኢንፎርሜሽኑ ማን ይነግርኳችሁ ዛሬ የተለያዩ ሸኾች ይነግሯችኋል አላህ አዋቂ ነው ምናምን ይሄን ግን ኢንፎርሜሽን ወደ ታች ዝቅ አድርጉት እምነት አድርጉት ጌታዬ ያውቅብኛል ጌታዬ ምስራውን ሁሉ ይመለከታል እኔ ተቀበልኩት አምላክ ሁሉን ይሰማል ሁሉን ያውቃል ሁሉን ይረዳል ነገርኳችሁ አላህ አያውቅብኝ የሚል ጥርጣሬ ካላችሁ ዱንያን ልቀቁ ዛሬ ምጥጥ የሰው ልጅ አሁን እኮ የቀራቸው ጥቂት ነገር መፍጠር ብቻ ነው አብዛኛው ነገር ይኸው እኔ አሁን ሞባይል እዚ ቁጭ ብለ አሜሪካ ያለ ሰው ያናግራል ተብሎ ቀፎ ቢሰጠኝ በፍጹም አልቀበለም ግን ሆኖ አይሁት በቃ የሰው ልጅ መተሰጠችው መጠነኛ ዕውቀት ይሄን ተአምር አላሁ ጀለ ወዓላ በዚች ምጥጥ አቅል እንድትፈጠር አደረገ ስለዚህ እህት ወንድሞች አላሁ ጀለ ወዓላ ሁሉን ያውቃል እኔ ስናገር ከመንፈስ ተነስቼ እንደምናገር ማስተምርበት ጎል እናንተ ታውቁትም ከበስተጀርባ የጠንኮል ይኑረው ከበስተጀርባ ሪሊ አላህ እንደይፈልገው ጀነትና ፍቅር ያስተምራችሁ ጥቅማጥን ፍልግ ያስተምራችሁ በትክክል ይሄ ስሜቴ በቃ የማስተማር ፍቅር ይዞ ያስተምራችሁ ምንም አታውቁ። እናንተ ትምህርቴን ብቻ ነው የምትሰሙት፣ የሰማችሁትን ብቻ ነው የምታውቁት። አላሁ ጀለ ወዓላ ግን ሁሉምን አይናቃል። በዚህ ሰዓት ልቤ ስንት ጊዜ እንደምትመታ ያውቃል። ኦኬ ልቤ ውስጥ ያለውን ጥርት ያለ ሐሳብ አላሁ ጀለ ወዓላ ያውቃል። ደግሞ የአላህ ዒልም የሚገርመኝ ፓርት ልንገራችሁ፣ የተደበቀውን በይፋ የሚሰራውን በእኩል መልኩ ነው የሚያውቀው። አሁን በልቤ ዝም ብዬ የሆነ ነገር አስባለሁ አይደል? ያውቀዋል። ይሄን ነገር እሰራለሁ ብዬ ተናገርኩ አይደል? የተናገርኩትንም የደበቅኩትንም በእኩል መልኩ ነው የሚያውቀው። ስትናገሩ በጣም የሚያውቅ፣ ስትደብቁት ደግሞ ትንንሽ በትግል የሚያውቅ አምላክ አይደለም። ስለዚህ ወንድሞች የምታመልኩት የተቀበላችሁት ጌታ ሁሉን አዋቂ፣ ሁሉን ተቆጣጣሪ፣ ሁሉን ሰሚ፣ ሁሉን ተመልካች ነው። ስለዚህ የዚህ አምላክ ባሪያዎች መሆናችሁ እንኳን ደስ አላችሁ። ቀጥሎ ምን ይለናል? ወየውመ ዩናዲህም የሚጠራቸው ቀን አይነ ሹረካኢ የታሉ አጋሮች ባካችሁ ብሉ። አላህ ጥሪ የሚያቀርብበት ቀን እኮ አለ አለ። ወየውመ ልቅያመቲ ዩናዲ ላሁ ልሙሽሪኪን አይነ ሹረካኢ አለዚነ ዘዐምቱም አነሁም አሊሃ እናንተ እነ ሁበልን እነ ላትን እነ ዑዛን ገብርኤልን ማርያምን ኢየሱስን ወልዮችን ነቢዮችን ድንጋዩን ቋጥኙን ዛፉን ከብቱን አይጥን አምላክ አድርጋችሁ ስትይዙ የታሉ እነዛ አማልክት ናቸው ብላችሁ ስትሟገቱላቸው የነበራችሁ ሸሪኮቼ የታሉ ብሎ ጥያቄ የሚያቀርብበት ቀን ነው ቂያማ ቀን። ዛሬ በቀደም አንዱ ነገረኝ፣ ህንድ ውስጥ በጣም ትልቅ ፕሮፌሰር ነው ግን አይጥ ያመልካል አለኝ። አይጥ ያመልካል? የሰው ልጅ እኮ ይሄ አቂዳ እምነት የምትሉትን ነገር ሲለቅ ቁልቁል እኮ ነው የሚሽቆሉ፣ ቁልቁል ነው የሚወርደው። ብር ያመልካል፣ ራሱ ያመረተውን ብር በሆነ ማሽን ውስጥ ከቶ ወረቀቱን ያወጣውን ወረቀቱን ራሱ ያመልከዋል። ለሱ ሲል ይሞታል፣ ለሱ ሲል ይኖራል፣ ለሱ ሲል ይዋሻል፣ ለሱ ሲል ሰው ይገላል፣ ለሱ ሲል ዝሙት ይሰራል፣ ለሱ ሲል ይቀጥፋል፣ ለሱ ሲል ሁሉ ነገር ይሆናል። አምላክ አድርጎ ስለያዘው ነው። ይባስ ብሎ ደግሞ አስቀያሚ በላት አይጥን የሚያመልክ ከብትን የሚያመልክ የሴት ብልት የሚያመልክ ድንጋይ ዛፍ ቋጥኝ የሚያመልክ ይሄ አስገራሚው የሰው ልጅ ግን ወረደ ቁልቁል። መቼ? የፈጠረውን አካል ሲተው እና አላህ ሚላቸዋል። እነዚህ አካሎችን ሁሉ ሰብስቦ አይነ ሹረካኢ የታሉ የኔ አጋሮች፣ እንደ አምላክ ስታስቧቸው የነበሩ አካሎች የታሉ አምጧቸው ሲል የዛ ቀን ከባድ ጥያቄ ያነሳላቸዋል። ቃሉ እነሱም አያፍሩም። ምን ይላሉ? ቃሉ እንዲህ ይላሉ፣ አዘናከ እኛ እኮ ነግረንካል፣ አሳውቀ አሁን ያለውን እውነተኛውን ነገር ነገርንህ። አልአን ብልሐቂቀት ማሚና መን የሽሀዱ ልየውም ቢአነ ለከ ሸሪከን። ምንድነው የሚሉት? አዘናከ እኛ አሳውቀንሃል፣ ጌታ ሆይ አሁን ነገሩ ሁሉ ገብቶን አሳውቀንሃል። ማሚና ምን ሸሂድ ከእኛ ጋር የለም፣ አንድም መስካሪ የለም፣ ከአንተ ጋር እኩል የሚሆን አምላክ እንዳለ የሚመሰክር አንድም አካል የለንም፣ ሁሉም ጥሎን ጠፍቷል። ዱንያ ላይ ቀብር ሲያመልክ የነበረው ዱንያ ላይ ጫት ለመቃም ሳንቲም የሚሰበስብን ግለሰብ በወልይ ስም የሚያመልክ ኸልቅ ብዙ ነው። ዱንያ ላይ አፈር አንስቶ በረካ ፈልግበታለሁ በየቤቱ ይዞ መሄድ ከአላህ ጋር ጥቅም አፈር ይሰጣል እንኳን ብሎ የሚያስብ ኸልቅ አለ። ስለዚህ ይህ ሁሉ ተደምሮ አይነ ሹረካኢ ከኔ ጋር እንደ አምላክ ቆጥራችሁ ስታመልኳቸው የነበሩ አካሎች የት አሉ? አምጧቸው፣ ጥሯቸው ይባላሉ። ቃሉ أذنك أساوك نهنقرنه نقوقبتنا لأهون من دنوسو ما منا من شهيد كان يمكاكل أن دم أو النقلي أقاروتشنا تقول مسكرنا قال يميست أكالن دليل أساوك نهن ولما التفسير قال المفسر لما عينوا الكيامة تبرؤوا من الأصنام وتبرؤوا الأصنام منهم كما كان هلهم الله في السكر الله في السكر والدموج جهنم جنة الله بقهر متو سيايو مزا ساعت تعوت يا ملك ينبرو أكان هلهم أني ألا ملككم ألا كم زور بالأملاك على اللهم أستم أتكم أتقولهم بلو راسو النزع لكن دزاو يم يا ملكتم نقر سو يوتي على نقر كهنا زور بالونيل عملكم بيال الرهاتشن علاقة تشمرو هلهم راسو لما أخرى تتقر وأعلنوا هلاتشم يفادر قال من وأعلنوا إيمانهم وتوحيدهم في وقت لا ينفع فيه الإيمان بمياسا زملكم الله بيتشن إنك مملك وما يتكمل بيت بطالي الله بيتشان أملاك ولي مسكر له لالله قهر الدليل مسكر له زهري الدنيا أملاك بيتشان أملاك السوچ ملك أكال يلم من المسكر إيشالو إيسمو إيايو إيار دامتو كزيه أملاك بيتشن من أدر قالو زهري أملاك توچن سكتو يزالو كما كان سيتأيقوا آي يعني تساست النبر أهون قل ونا تقبتونا الكانتوج أن دم أملاك اللم يدبس أكال يلم بلو حقيقة موحرة شنو قدش لألو وما ساس زمة تقل ساسات أمنات يما يتاكم بس أتلاي إهين مسكرنات كالما ستحجنا وظل عنهم مالا قرآن راس منالا وظل أفاكو عنهم كالنسو ما كانوا يدعون يتأروت ينبرون أقر هلو غاب راك طفا من قبل كذي بستفيد قبريل يترال ميكائيل يترال نبيو يترال إسعي يترال ولو يترال جنو يترال الموتو قلسو يترال كبتو يترال يا سلام يا سلام يسوليج والله إني بتام دس ميلان بارت هيتون دموتشي أسلم الناوست كذيه أملاك وچي منم نقر يلم يميلو يتوحيد قال والله العظيم نسعى النتي مشت قال بيت التاملكو جنة التاملكو ملاك التاملكو نبي التاملكو بالا سلطان التاملكو قبر التاملكو انسسا التاملكو نسعين مريمنا نملكاتو يمسا سلمني فاطمان نملكم يمسا سلمن نملكم إنما إلهكم إله واحد أملاكات شوف عندنا عند بيتشانو كذاو يتشانو اللو فطورنو دسائلن با الله والله كلبينو وطعم دسائلن يقول نقول وردين الله شوف عيك الله شوف وظل عنهم ما كانوا يدعون من قبل كذب استفيت يلمنوت يتأروت جزاكم الله خير يتأروت يماسنوت ينبرو أكال هلو تفتو هيدان تفتو هيدنا يميكرو الله بيتشان وغاب عنهم ما كانوا يعبدونه في الدنيا من الآلهة المزعومة زاركو الله إهتنا وندموتش يا رب يا رب قتاهوي اللهم اهدي الناس جميعا خلق جهنم لبلاوة قتا هوي نعنم كزاج السكاك جهنم ساتبكا قتا هوي بركات توت جهنن قلت سالة اونت انبيبلو امي امر قواتش وراسون يامن لك كل اللي اكالال سميت يمبيلو انقال هنا واستقر حق اللي بمسلو ايه مالت تعوت عملكوت مالت قول دنجا امي امر قوم سميتو سلال اللتنا راسون يسميت بحر استكتو تككل نبرو مياسمو سميتون يا ملكنا سلزيه توج وظل عنهم ما كانوا يدعون من قبل كذب السفيت يقزوت يتأروت يلمنوت ما تسنوت عند أملاك يا يتنبرو أكل هل يتفعل وظنوا ያን ጊዜ ደግሞ የሚገርማችሁ ነገር ያረጋግጣሉ። ምን ማለሁ? ለነሱ እንደሌላቸው ያረጋግጣሉ። ምን ምማሂስ መሸሻ ከአላሁ ጀለ ወዓላ የቅጣት በትር ሊያመልጡበት የሚችለው የሚችሉት አካል እንደሌለ የሚችሉበት አቅጣጫ እንደሌለ በደንብ ያረጋግጣሉ። ወዘኑ ማለሁም ምማሂስ መሸሻ ማምለጫ መፈርጠጫ ከቅጣት ራሳቸው ሊያድኑበት የሚችሉበት አቅጣጫ እንደሌለ በደንብ ይገባቸዋል። አንድ ሰው ሰው ገሎ ታሰረ፣ መንግስት ወይም እስር ቤት እጅግ የጠነከረ ቁጥጥርና ጥበቃ ማምለጥ የማይችልበት ኮንዲሽን ላይ አንድ ሰው ከወደቀ በኋላ ወዴት ነው የሚሸሸው? ሁሉ ጊዜ የሚያስበው በዛችው የእስር ቤት አጥር ውስጥ ብቻ። ሮጦ ማምለጫ አለ፣ ፖሊስ አለ፣ እስር ቤት ተቆልፎበታል። አቤት ጣጣ! ሰው አርዱል ማሕሸር ላይ ፍርድ ቤት ቆሞ መሸሻ እንደሌለ የሚያረጋግጥበት ከባድነት ነው። ላይስ አሙል ኢንሳን የሰው ልጅ አይታክትም ምን ዱዓ አልኸይር በጎ ነገር ከመለመን ለነፍሱ ማለት ነው። በጎ ነገርን ከመጠየቅ ፍጹም አይታክትም። ላይመሉ ኢንሳኑ ምን ሱአሊሂ ወዱዓኢሂ ቢልኸይሪ ሊነፍሲ ከልማሊ ወስሐቲ ወልዒዝ ወስልጣን። የሰው ልጅ ስልጣን ይፈልጋል፣ ብር ይፈልጋል፣ ጥሩ ሚስት ይፈልጋል፣ ጥሩ ባት ትፈልጋለች፣ ጥሩ ልጅ ትፈልጋለች፣ ጤንነት ትፈልጋለች ይፈልጋል። ስለዚህ ላይስ አሙል ኢንሳን ላይመሉ ማለት ነው፣ አይሰለችም አይታክትም። የሰው ልጅ ምን ዱዓኢሂ ከሚያደርገው ዱዓ ውስጥ አልኸይር በጎን ነገር ከመጠየቅና ከመለመን በፍጹም አይታክትም። እባክህ ያ ረብ ችግር አለብኝ አካባቢ ችግር አውጣን፣ ልጅ ፈልጋለሁ ልጅ ስጠኝ፣ ጤና ስጠኝ። አቤት ኸይር ነገር በጎ የተባለው ነገር ሁሉ በየዱዓ መካከል እየቀላቀለ ከመለመን በፍጹም አይታክትም አይሰለችም። የሚያሳዝነው ግን ወኢን መሰሁ ሸሩ ይህንን የሰው ልጅ መጥፎ ነገር በነካው ጊዜ ፈየኡሱን ተስፋ የቆረጠ ይሆናል። ቀኑጡን ሩሒላሂ ወረሕመቲ ማለት ከአላህ ህዝነትና ተስፋ ከአላህ ህዝነትና ጀነት ተስፋ የቆረጠና የአላህን በጎ ነገር የማይጠብቅ ሰው ሆኖ ቁጭ ላይ። ወኢን አሳብሁ ፈቅሩን አው መረዱን ፈሁ ዓዚሙ ልየእስ ድህነት ሲነካው በሽታ መጥቶ ሲያርፍበት ምን ይሆናል? በጣም በከፍተኛ ሁኔታ ተስፋ ይቆርጣል። ቃኒቱ ሚን ሩሒላሂ ወረሕመቲ ከአላህ ጀና ተስፋ ይቆርጣል። አልገባም ብሎ ተስፋ ይቆርጣል። ድህነት መጥቶ ሲያርፍበት ድጋሚ ሀብታም ይሆኑ ብሎ አይመስለውም። በሽታ መጥቶ ሲያርፍበት ከበሽታው ተገላግሎ እድናል ብሎ እንኳን ተስፋ አያደርግም። በጣም ከጌታው እዝነትና ጀና ተስፋ ቆርጦ የሚቀመጥ ይሆናል ማለት ነው። ግን ኢዛ መሰው ሸሩ ፈየኡሱን ቀኑ ተስፋ የቆረጠና የጌታውን ጀነት የማይከጅል ተስፋ ቢስ ሆኖ ቁጭ ይላል። ወለኢን አዘቅናሁ የምናቀምሰው እንደሆነ ወይም ያቀመስነው እንደሆነ ራሕመተን ሚና ከኛ የሆንን እዝነት ያለ ራሕመት ብዙ ነው አይደል? ገንዘብ ሊሆን ይችላል፣ ጤንነት ሊሆን ይችላል፣ ልጅ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ስልጣን ሊሆን ይችላል። በአጠቃላይ ከኛ የሆንን እዝነት በጎ ነገርን በሰጠነውና ባቀመስነው ጊዜ ምን ባዕድ ዘራ ከችግር በኋላ መሰትሁ ከነካው ከነካችው ችግር በኋላ ራህመታችንን ስናቀምሰው አደገኛ ህመም ውስጥ ገብቶ ሲሰቃይ የነበረ ሰው ከዛ ስቃይ አላህ እንዲወጣ በራህመቱ በእዝነቱ ይነቀዋል። ስለዚህ በሽታውን በቀላሉ ሲድን ያያል ማለት ነው። ከዛ ችግር ከዛ ስቃይ ከዛ ህመም ባወጣ ነው ጊዜ ምን ይሆናል? ለየቁለን እንዲህ ይላል፣ ሀዛሊ ይሄ ነው ለኔ የሚገባኝ፣ መታመሜ አይገባኝም፣ እኔ መታሰር ኧረ አይገባኝም፣ እኔ ድህነት አይገባኝም፣ እኔ የሚገባኝ ሀብት ነው፣ እኔ የሚገባኝ ዝንጥ ያለ ቋ ያለ ህይወት መኖር ነው ይላል። መታሰር ማን የሚገባው? እሱ ለራሱ ያለው ግምት ከፍ ያለ ነው ከሚገባው በላይ ማለት ነው። ይህን ሰሞን አንድ ምትገርም ጽሑፍ አየሁ። ጽሑፉን በሆነ ሰዓት ላይ ሙሉ እንኳን ባላነበው ግን የጽሑፉ መልእክት ሳልነግራችሁ እንደማልቀር ተስፋ አደርጋለሁ። ሰውን ዝቅ አድርጎ የሚያየው መጀመሪያ ራሱን ዝቅ አድርጎ የማየት አባዜ ስላለበት ነው ይላል። ራሱን የተከበርኩ ጥሩ ሰው ታላቅ ሰው ብሎ የሚያስብ ሰው ልክ እንደዛው ለሰዎችም ጥሩ ግምት አለው። መጀመሪያ ግን ራሱን ዝቅ አድርጎ የሚያስብ የበታችነት የሚሰማው ከሆነ ከዚህ ከበታችነት ስሜት ከዝቅተኝነት ስሜት ለመውጣት የግድ ምንቀው ሰው ያስፈልጋል። እነገሌ ድሆች ናቸው፣ እነገሌ አልተማሩም፣ እነገሌ መልከጥፎች ናቸው ብሎ እነሱ ወርታቸው ወስዶ ሲፈጠፍጣቸው እሱ ባቋራጥ ምን ይሆናል ማለት ነው። ስሜቱ አንተ የተከበርክ ነህ ታላቅ ነህ ምናምን ትላለች። ስለዚህ ድህነት ከሆነ ነው አይገባኝም። ስንት አሉ ድህነት የሚገባቸው ተራ ሰዎች፣ ለአገሩም ለወገኑም ለራሳቸው የማይጠቅም ብሎ ሌሎችን ሁሉ ቁልቁል ይደፋና እሱ ምን ይሆናል ማለት ነው። ሀዛሊ ይሄ ነው ለኔ የሚገባኝ። ድህነት ከኔ ጋር አይሄድም አይሄድም ይሏቸዋል። እና ግልጽ ነው ግን እንደው ምሳሌ እናንት ተምታታ ወይም ትክክል ሆኗል አላውቅም። መሰላም ወማ የዝን ለየቁለነ ይላል እንደዚህ። አያችሁ ችግር፣ መከራ፣ ስቃይ አበር ቀድሜ ካበላ በኋላ አላሁ ጀለ ዋላ ከዛ ችግር አውጥቶ ምርጥ መኪና ምርጥ ቤት ይሰጠዋል። መጀመሪያ የሚገባኝ የነበረው ይሄ ነው፣ ያን ችግር መከራ ማሳለፍ አልነበረብኝም ይላል። ማን ሆነ ነው አንተ የማታሳልፈው? ማን ሆነ ነው? ኢትዮጵያዊ፣ አረብ፣ ፈረንጅ፣ ሁሉም የቆዳ ከለር ልዩነት ነው። ወላሂ ሰው ሰው የሚሆነው ውስጡ ባለው ምርጥ ስብዕና እንጂ ነጭ ስለሆነ። ዛሬ እኮ ነጮች እኮ በከት ወንድ ለወንድ ጋብቻ እኮ ጀመሩ፣ ሴት ለሴት ጀመሩ። ቆሎ አልጠቀማቸው። ምዕራቡ ዓለም ላይ ቴክኖሎጂ ጣራ መንካቱ አልጠቀማቸው፣ እንደውም ቁልቁል ነው የደፋቸው። አረቡ ዓለም ላይ ነዳጅ ወጥቶ ስለተንቦገቦገ አልጠቀማቸውም፣ ደደቦች ሆኑ። እናነብ ትውልድ ብቻ ተገነባበት። ስለዚህ ግለሰቡ አላህ ዘንድ ዋጋ የሚኖረው ውስጡ ባለው ምርጥ ስብዕና ነው። ወቶች በቆዳ አይደለም፣ በቁመት አይደለም፣ በውፍረት አይደለም፣ በከለር አይደለም። ሰው ግን እንዳልኳችሁ መጀመሪያውኑ ራሱን ዝቅ አድርጎ ስለሚያይ ከፍ ለማለት የሚንቃቸው የበታች ናቸው ብሎ የሚያስባቸውን አካባቢ መፍጠር አለበት። ከፈጠረስ በኋላ ሀዛ ሊ ላላ ድህነት የሚገባው ለነገሌ ነው፣ ህመም የሚገባው ለነገሌ ነው፣ ችግር መከራ የሚገባው ለነገሌ ነው፣ ለእኔሳ ይሄ ነው የሚገባኝ ይላል። ከችግር በኋላ ያገኘው ምርጥ ነገር እኔ ነኝ የምግባው ታላቅ አለው እንዲሁ ይላል። እና ይሄ ከባድ በሽታ ነው፣ ኩራት ነው፣ ትዕቢት ነው። እናንተ እኮ አሁን አዲስ አበባ ስትመጡ እኔ እንጃ አሜሪካ ያላችሁ ሰዎች አዲስ አበባ ስትመጡ ድሃን ዘይራላችሁ፣ እጅ ሰጥታችሁ ዝቅ ብላችሁ ሰላም አለይኩም እንዴት ናችሁ ሩጡ ነው ጠፋችሁ ምናምን ብላችሁ በፍቅር ታናግራላችሁ። አትችሉበትም። ዋይኖት በጣም በጣም ኒ ሆፕ ዋይኖት አውስታዝ ሉቅማን አልሐኪም አንተ ሉቅማን ሉቅማን ማለት እኮ ወላሂ እጅግ እጅግ ምርጥ የጥበብ ሰው ነው። ኦኬ ኦፍኮርስ ኦፍኮርስ አዎ፣ ፍላጎታችን ትመስላለህ። ሳይህ ትንሽ ዝቅ የምትል ሰው ትመስለኛለህ። ትንሽ ማይቻለውና እኔ እንጃ መንገድ ላይ ተቀምጠ ከምስጊን ጋር ብላ ብትባል ሁሉ ምትበላ ይመስለኛል። አብዛኞቻችን ግን ኢዝ ቬሪ ቬሪ ቬሪ ባድ፣ ውስጣችን ትንሽ ከባድ ነው። ከእኔ ጀምሮ ማለት ነው መጥፎ ነው። ግን እኔ ሁል ጊዜ የምነግራችሁ በጅምላ ጭፍጨፋ ላይ አይደለም ያለሁት፣ አብዛኛው ያለበትን ነገር ነው የምነግራችሁ። አብዛኛው ከአሜሪካ መጣ ከተባለ ወላሂ ከጎረቤት ምስኪን ሴትዮ ሲመጡ የሆነ አምስት ብር ሰጥቶ ልክ ተጸይፎ ማለት ነው መሸኘት፣ ሳንቲም እንደፈለጉ ካወቀ። ካልሆነ ደህና ነው መለየት ነው የሚናፍቀው እንጂ ድሃን ቆሞ መናገር ድሃ ቤት እንደው ዘይራችሁ ታውቃላችሁ። ኒሆፕ ሪሊ እንደው ዘመዶችሽ ሲያስጨንቁሽ ካለ መስተቀረ ደሃ በደህነቱ አከብረሽው ዝቅ ብለሽ ምናምን ያ ሰላም ያ ሰላም። ለማንኛውም ሀቫሊ ትቢት ነው፣ ኩራት ነው። እኔ ወላሂ ስም ወላሂ አሁን በቅርቡ ኦርዶጋን አንዳንድ የሚለቀቁ ነገሮች ይቻሉ በጣም ደስ የሚሉ ወላሂ ውስጣቸው ኩራት ትቢት ብድግ ብሎ ሲወጣ ያኔ ነው ሪሊ እጅግ የተከበራችሁ ምርጥ ሰው ትሆኑት አላህ ዘንድ። ግን ተለማመዱት እሺ። የምዕራቡ ዓለም ኑሮ ግንብ ቤት ነው የምትኖሩት። ፕሊስ ቆርቆሮ ቤት ስታገኙ የጠቆሮ ቤት ገብታችሁ ቁጭ ብላችሁ አበስራችሁ ውጡ። ዝቅ በሉ፣ ከፍ ትላላችሁ። ሰው ዛሬ ከፍ ማለትን ይህችን ዝቅ ማድረግ እየተማረው እየተለማመደው ስለመጣ ኩራትና ትዕቢት አንቀው ይዘውታል። ገባን አይደለም? ሰው ከፍ ለማለት የግድ ምን ያስፈልገዋል? ዝቅ የሚያደርጋቸው ሰዎች ያስፈልጉታል። እኔ ደግሞ ምላችሁ ዝቅ በሉ፣ አላህ ከፍ ያደርጋችኋል። ዝቅ የምትሉት ደግሞ እኔ አሁን በደንብ ራሴን አየሁት በግሌ። ሰው ናቀኝ አላቀኝ ከህይወት ላይ ስላከበረኝ አንድ ነገር አትጨምሩልኝ ብዬ አስባለሁ። ሰው ደግሞ ስለናቀኝም የሆነ ስሜት ይጎዳል እንጂ ምንም አንድ ብር ሚወስድ ብዬ የለም። ስለዚህ ወገኖች እናንተ ሪሊ አስባችሁበት አስባችሁበት እኔ ትንሽ ነኝ ባሉ የሚገርማችሁ ነገር ስለዚህ ስለተዋዶ አንድ ቀን ሰለፎች የነበራቸውን አቋም እናያለን። ሰለፎች ጋር ባዕዱ አሰለፍ ምን ይላል? ተዋዶ ማለት ይላል እኔ ከሁሉም አንሳለሁ ብሎ ማሰብ ነው ይላል። እንኳን እበልጣለሁ ማለት እኔ ባለቤቴ ጋር ስፎጋገር አንቺ እኔ እኮ አሊም ነኝ ምናምን እያልኩ ራሱ ቀልዳለሁ። ሳስበው ግን ደነግጣለሁ። ከባድ ቃል ነው። ትዝ ይላችኋል ሙሳ ምንድን ያለው? በጣም ምርጥ ኹጥባ አደረገና አንዱ ገርሞት ያ ሙሳ እንዲሁ አሁን ዱንያ ላይ ከአንተ የተሻለ አሊም ማን ነው ሲለው እኔ ነኝ እንዴ ከኔ ውጭ ማንም የለም አለ። ረሱሉም እሱ ነው እችን አልክ እንዲ አለና አላህ ምን አደረገው? ሂድ ከድር ነብይ አይደለም ረሱል አይደለም ይሄ ከበታችንና ተማር አለ። ትላንትና ነቢዩላህ ሱለይማንን ጠቃቅሰናል አይደለም? በሁድሁድ ሳቢያ ሱለይማን ሁድሁድ ወፍ አስተምሯቸዋል። ወፍ የነገራቸውን ቃል ዝቅ ብሎ ተቀብለዋል። ስለዚህ ወንድሞች ዝቅ በሉ። ሀባሊ በእርግጠኝነት አሁን ከውጭ መጥታችሁ በአውቶቡስ መጋፋት ውስጣችሁ ፍጹም ቢላችኋል። በፍጹም ትንቅንቅ ነው። ለምን ኩራት አለች። ከውጭ መታችሁ ታክሲ ቆሞ ወረፋ ይዘንት ማለት ያልባችኋል። ለምን ሰው ምን ይለናል? ከካናዳ መታ ከኖርዌይ መታ ምናምን በቃ ውስጣችን ፋይት ነው። ትንቅንቁ ከባድ ነው። ይህ ትንቅንቅን አውልቃችሁ ስትጥሉ ግን ወላሂ ነፃነት ሁርያ ማለት ያኔ ነው። እኔ እችን ሀያት በጣም ስለምናፍቃት ነው። ህማባት ትናፍቀኛለች። ነፃ ሆኖ መኖር ባለፈው እዚህ ቤት ውስጥ አስቀራ ይናፈቀኝ አልኳቸው። ሲደክመኝ ኮብልስቶን ላይ በቃ ቁጭ ብዬ መጽሐፍ ማንበብ ነው። ነብሳ ስለም የሆነች ባሪያ ይዛቸው ትሄድና ቋጥኝ ላይ ቁጭ አድርጋ ችግሯን ትነግራቸዋለች። የሆኑ ባሮች ምግብ ሲበሉ ተቀላቅሎ ይበላሉ። ነብዩ እየበሉ እያሉ ባሮች መጥተው አፎ ይበላሉ። ምስኪኖች ህፃናቶች መንገድ ላይ ሲያዩ ዝቅ ብሎ አሰላሙ አለይኩም ብሎ እጃቸውን ይጠብቃሉ። ከዚህ በላይ ምን ነፃነት አለ? ዛሬ እኮ የመንግስት ባለስልጣን ከሆናችሁ ፕሮቶኮል የሚባል ህግ አላቸው። ባለስልጣን ስትሆኑ እዚህ ቦታ መገኘት የለብሽም፣ እዚህ ቦታ መገኘት የለብሽም፣ ሁሉ ሁሉ ነፃነትሽን ኮምፕሌት ትገፈፊዋለሽ ማለት ነው። ሀራሊ ለአንተ የሚገባ ይሄ ነው። ኦኬ ትላንት ነው ከትላንት ወዲያ መቼ ነው ከድጃ ምን አልኳት። ከድጃ ድሮ ድሮ ላስቲክ ቤት ውስጥ ሻይ ምናምን ተፈልቶ በነፃነት ገብቼ ሻይ ምናምን ጠጥቼ ወጣ ነበር። ዛሬ እዛ ላስቲክ ቤት ገብቼ ሻይ ማዘዝ እሺ ማቀቃሉ ምን አይነት ትዊት ነው ዛሬ ነገሰው? እኔ ቁርአን ከቀራ በኋላ እንዲወረድኩ ሰሆኝ ሆንኳል። ከዛ ምን ብትለኝ ጥሩ ነው አለ እኮ አሁን ቢል ለምን ተጣማልች እና ከውስጥ ጋር ትንቅንቁን አየሁትና እንደዚህ ቀላል አይደለም እሺ ሊድ በቃ ይሁን ላስቲክ ቤቱ ደባብሎ የሆነች ደከመሻ ቤት በቅርቡ ፓስታ ናፈቀኝ ግን ቤት ውስጥ የሚሰራ ፓስታ አለኝ ናፈቀኝ የናፈቀኝ ወላሂ ለአሚን እንደዚህ ደከም ያሉ ቆርቆሮ ወይም በላስቲክ የተሰሩ ቤቶች ላይ ያሉ ምግቦች ነው ናፈቁኝ ይሰው ያብዷል እንዴ እንዳትሉ ባለፈው ኳታር ነበርኩኝና የጭቃ ቤት አጣው የቆርቆሮ አጥር አጣው ናፈቀኝ ብላችሁ ታምኛላችሁ አታምኑኝም እናንተ አታምኑ ስለዚህ ሀጋሊ እኛ ምግባን እዚህ ምርጥ ግንብ ቤት ውስጥ ነው ማንሽ እና አንቺ አንተ ማነህና ምንም በቃ አላህ ሲፈልግ ለፈተናው ነገር ይሰጥሻል ከፈለገው ይስድብሻል በቃ ድህነቱንም ሀብቱንም ቴስት ነው ውስጣችን ከረብ ለዓለሚን ጋር ከተያዘ ዩ አር ቤስት إن أكرمكم عند الله أتقاكم إن أنت زند إني زند كنا أنت مكاكل مرت يتكبرو إني مي فراونو نبي تزيلات شور عند قزي سليل لا يتنجو والله لا يوم أعون تلانتنا عند تماري أتشن الزيال لك بالوا تلانت شنجي تشيو أو سول شنجي نبريه الكتنا عال ساكار لتم መለሱት እና ራት ጋር ብዙ አሉ አልኩኝና ለባለቤቴ ትላንትና ሚጣፍጥ ቀይስር እና ክክ በልቻለሁና ባክሽ አዘጋጅ እንግዳ ይመጣለሁ ስላ ሶፍታስበው ከአውሮፓ ለመጣሰው ምናምን ስጋ ምናምን ነው ይደጎ ካኒ አውሮፓ ወሰዱኛ አረብ ማገሩ ሰዱኝ ዳም ቤት ሰዱ ያለችው ነገር በልች መውጣት እንጂ እንደዚህ ተጋነ ነገር ሀያት አይደለም አንተ ልጅ ማምሮ ከጻፍ ለምን እንደው እንግዳ እንደዚህ ከውጭ ሀገር የመጣ እንግዳ ሽሮ ጋብዘው እሱ እንደውም ደስ አለኝ ጎመኑን አፈቀኝ አለኝ እና አቶቼ ሀባሊ ከባድ በሽታ ነች ምን አለ አላህ ولئن اذقناه رحمه منا من بعد ضراء امست ليقولن هذا لي ان انت ربراي قلت لكم በቀን 20 30 ሺህ ብር ደሞ ስትከፈሉ አዲስ አበባ ያላችሁ ምንድን ነበር ምንም እንኳን ልብራችሁ አይደል ወር 1000 ብር ለማግኘት ለባችን ጠብ ነበር ምታደርጉት አይደል አላህ ይህን ችግር ሁሉ አቀመሰና እስኪ ደግሞ አለና ወ 30 ሺህ ብር ምታገኙበት ቦታ ስለ ከታችሁ አይደል ከዛ ምን አላችሁ አሁን በቃ ለኔ የሚሆን ነገር አገኘሁት አሁን ሀጋሊ ይሄ ነው ለኔ የሚገባኝ ይሄ ድሮ 1000 ብር ደሞዝ ያለ ስራ ቤት መቀመጥ እኔ ላይ አይወጥነኝም እኔ ማን ወስድኩሽ ትቤቱ ወጥቶ ይተናነቃችላል ወላይ የድሮዋ ኒሆፕ የዛሬዋ ኒሆፕ ወረቀት ነው እንጂ ለያት ያውልች የጀመረችው የቀነሰችው ነገር የለም ከመሬም ጋር ምንም ልዩነት የላቸው የቆራ ልዩነት ብቻ ነው ያላቸው ስለዚህ ሀጋሊ ምናምን የትቤቱ ኩራቱ አውልቃችሁ ጣሉት الله لا تقلقوا ان الكبرياء ردائي والعظمه الكبرياء ردائي والعظمه ازاري على كرات يلي كوت عينوال هيالنت دمو يلي شرط عينوال ايه مثال يانغاغر امن نازعني قسمته على ايه كرات ميلو سو قال صبري نو متلوال لذلك هتوج አውላል ቁጭ ሳውዲ ኑሩ ኩራንድ ኑሩ ኖርዌይ ኑሩ አሜሪካ ኑሩ ማፊ ፋይዳ አልፋኢደቱ ቢተቁላህ ጀለ ወዓላ ሀቂቃ ምትጠቀሙት አምላክ ልቦቻችሁ ላይ ስታስቀምጡ እንጂ ሀዳሊ ያላችሁ ተኮፍሳችሁ ጀና የለም ጀና እያያችሁት አላህ እንደ ያለው እነ ዳር አልአኺራታ ለልዚነ ላ ዩሪዱና علوم في الارض لكم له جنتي تزغاججو بدر گصناي يبلاينت سميت لما اتقاچو زكلم يلو باروچي نوال اوكي هذالي كبار مشتالچ فرعون بلواتال اتقالا يهويلواتال انياكو املاچو كالسماچو انيا هر سو يتبكلو بزي بشتا كله يمسلنيال ኩራት ከጀነት ኢብሊስ ይወጣው እዚህ በሽታው ነው። እኔ እኮ ቀይ ነኝ አርመትም ስለአንተ እኔ እኮ ቆንጆ ነኝ ከሱ ይሻላል ከሷ ይሻላል ወላ ያንቆዳማ ሰጣችሁ ግን እናንተ ናችሁ የሰራችሁ የሆነ አካል ለጊዜው ለጠፈው እንጂ እናንተ እኮ አይደለም። ሚሚኖት ጉድ እኔ እኔ ማለት ሹክራን ለኪ ቢላህ አለይኩም አሁን የተለጠፈው ቆዳ አሁን እኔ ብጠየቅ ምን አይነት ስሙን ትፈልገላው ግባል በፍላጎት ይመልክ ቢሰጠኝ አሁን ያለው መሐመድ አታገኙትም ጡንቻይን የጣቶች አረዛዘም በራሴ በፍላጎት ይጠየቅ ሞት ነበር እናንተም እንደዛው ግን والله በጣም ደስ የሚለው ግን ያለ ፍላጎታችን ቆዳው የተለጠፈው ቁመቱ የተሰጠን አይኑ የተቀመጠው አፍንጫችን የተቀመጠው ያለኛ ፍላጎት ነው። ስለዚህ እናንተን ምርጥ የሚያደርጋችሁ ውስጣችሁ የምትገነቡት ምርጥ ስብዕና እንጂ ቆዳችሁ የናንተ አይደለም። ባለመብት ማደላችሁ ሲፈልግ አቃጥሏል ሲፈልግ አፈር ያደርጋል። هذا لي ايسر ይሄ ለኔ ምናምን ከነገር ይበልጣል ምናምን ወፍራም በሽታ ነው እንቅፋት ነው ጀነት ለመግባት ከባድ እንቅፋት ነው ቁራት ليقول ان هذا لي ይሄ ነው ለኔ የሚገባኝ እስኪኑና አገር ስትመጡ ይገርማችሁ ነገር والله ፈረንጅ አገር ላይ አሮጊት የሚንከባከቡ ሴቶች አዲስ አበባ መጥተው ወይ ፈረንጅ አገር ላይ አረብ አገር ላይ ሽንት ቤት የሚጠርጉ ሴቶች ወንዶች እዛ ዝቅ ብለው ለፍሉሷ ሲሉ ማለት ነው የሚሰሩ ሰዎች አዲስ አበባ መጥተው ወላሂ ቆሻሻ ያነሱም ቁጭ ብለው ነይ ማንሽ ጥረጊው ምናምን ጥረገው ኡህ አይ ጉድ ወንዱ ዝቅ ከዚህ በታች ገና የምታዩት ደግሞ የሚያሳዝነው ደግሞ ሰዓት ሞቱ ማለት ነው ወላሂ የሚገርም ሰዓት ሞቱ እኔ ሁለት ወልጅነቴ ቆንጆ ናቸው ብዬ ማደንቃቸው እህቶች ነበሩ እና ወላሂ ስም ወላሂ በጃሂልያ ከሁለቱም ጋር ስሜት ውስጥ ገብቼ ነበር ማለት ስሜቱ ገብቼ ነበር እነሱን መቀበል እነሱን ማግኘት ምናምን የሚሉ የፍቅር ስሜቶች ውስጥ ነበርኩና ዛሬ ሁለቱም እህቶች ቆዳቸው ሸሽቷቸው አርጅቷል እኔ እንደዛው ከረር እንዳልኩ ፊሊፕስ ሆኜ ቁጭ ስለዚህ ምላጭ ፈልጌ ነው ገና ዱንያ ላይ ተቆፈሳችሁበት ቆዳ ረግፎ ትሽማቀቁበታላችሁ ወይኔ ተጨማደደ ተኮማተረ ምናምን ይያላችሁ ስለ ቆዳ ብትጨነቁ በጣም ደንጀር ነው ህመም ነው ስቃይ ነው ስለዚህ እህቶች ሀዳዲን አውጡት መንቀራችሁ ጣሉት እናንተ ማንንም አይደላችሁም ምንም በቃ ጀነም ጓ ከፈልጋችሁ ምርጥ ሰው ለመሆን ከፈልጋችሁ ተቋ ብቻ ሸምቱ አምላካችሁን አክብሩ እንከ والله አሁን እሺ የዛሬ 20 አመት መለስ ብላችሁ የሚያጓጓው ወጣትነታችሁን አስቡት ዛሬስ ሁሉ ነገር ሸሽቷችኋል ያ አመት ልዩነት እኮ ያ አመት ልዩነት completely እጅግ ተስፋ አስቆራጭ ሆነ ነገር እስከቷቸዋል ሲኒ አዲስ አበባ ውስጥ አንዳንድ ጊዜ ዛሬ አዲስ ሴት መንገድ ላይ አየሁ መኪና እየሄድኩ እጅቷ ቀይ ነች ቀይ ለመሆን ነጭ ለመሆን ፊቷ ላይ የለጠፈችው ነገር ጉድ አያችሁ ሰው የበታችነት ስሜት ስለሚሰማው ዝቅተኝነት ስሜት ስለሚያጠቃው ሰልፍ ኮንፊደንስ ስለሌለው ይህንን የውስጥ በሽታውን ለማከም ሰው ዝቅ አድርጎ ያህል ራሱን ይብላይ ለማድረግ የማይፈነቅለው ድንጋይ የለም። አላህ ልቦቻችሁ ላይ ግን ቦታ ሲኖራቸው ይቅርታ አላህ ልቦቻችሁ ቦታ ላይ ቦታ ሲኖረው ቆዳችሁ የያዛችሁት ብር ቁመጣችሁ ቤታችሁ መኪናችሁ እናንተን ለያ ችግር አይዳርገም መኪና እኮ እኔ አሁን ማለት ነው አንፏል ወይንች ዴክስ ቆርቆሮ አለች ዳሷን ይዝና በግሬሲ ሲሄድ ሼቪ ይዘኛል እ በግራቸው አብድ ማይሽል ሰዎች እንዳልሰቀላችሁ በቃ መኪናው ከሰረ በቃ ደህና ሆነ ምስኪን መጋፋት ጀመረ ብለው በቃ ወሽመጣችሁ ስለሚቆርጡት እናንተም የሚያስጨንቃችሁ የሰው ጉዳይ ስለሆነ ወላሂ ቤት ቁጭ ብለው መኪና ይከራያሉ። ቤት ቁጭ ብለው ጓደኛ ይጠራሉ። ለምን ይሄ መኪና ጧት ማታ መንዳታቸው ምንስቆጣቸዋል? ኩራት ውስጥ ትዕቢት ውስጥ ትልቅ ሰው እንደሆኑ ምናምን እንዲያደርጉ እንዲያስቡ በደንብ ጋብዟቸዋል። ባለፈው ሁል ጊዜ ሲቸግረው ፈትዋ የሚጠይቅ አንድ ጓደኛ አለኝ እና የቅርብ ሰው ነው። መኪና መያዝ ከጀመረ ቢያንስ አንድ እኔ እስከማውቀው 8 ዓመት ሆኖታል። በፍጹም በእግሩ ሲሄድ አይቻላል። በፍጹም ዝቅተኛ ቤት ምግብ ገብቶ አይበላም። በፍጹም ደሃ ቤት ገብቶ አይቀመጥም። አንተ ልጅ በሽታ ነው ይሄ። ወላሂ ስሙ ወላሂ ቋቅ እስኪለው ነግሬው ችግሩ ገባው። እንዴት ልገላገለዋል? በእግር ሂድ፣ ደሃ ቤት ገብቶ ብላ፣ ከደሃ ጋር ተቀመጥ፣ በአውቶቡስ ሂድና ተጋፋ፣ ህገወጥ ነገር ከሌለ በታክሲ ሂድ። ይህም ጀርበው ያለበለዛ ከነት ቤት ከነ ኩራት ዋጋህን ታገኛለህ አልኩት። ሪሊ ተቀብሎታል። እናንተ ረሱሌን አስቧቸው፣ ሰለላሁ አለይህ ወሰለም። እሳቸው ምርጥ ነብይ ነበሩ። ኩራት የለ፣ ትዕቢት የለ። ድሃ ቢጠራቸው እሺ፣ ባሪያ ቢጠራቸው እሺ። የት ይከተን ይሁን ይሄ? እኔ እኮ ይገርማል ወላሂ። ሰገራ ይዞ የሚዞረው ሰው ሲያመው ደግሞ ምንም አቅም የለው። ልክ በሽታ መቶ ሲይዘው ያ የገዘፈው ሰውነት ረግፎ አባሊ ሲል የነበረው አቅም አጥቶ ሽባ ሆኖ ማየት አቅቶት መናገር ተስኖት ጉድበል። እንዲህ አይነት ሰው ግን ይላል አባሊ አንተኛ እኮ እነማን መሰል ስማ፣ ቤተሰቦቻችን ሁሉ ምንም አይደላችሁ። ምን እሰማለሁ? አልሰማም። ለየቁለነ ሀዛ ሊ፣ ይሄ ለእኔ ነው የሚገባኝ ይላል አላላ። ወማአዝኑሳ አሳዕተ ቃኢመትን፣ ቅያማ ትቆማለችን ብዬ አልጠረጥርም። ማዕተክት አረሄ እምነት የለኝም ይላል። ወማአዝኑ አልጠረጥርም፣ እምነቱም የለኝም። አሳዕቱ ቃኢማ፣ ቅያማ ትቆማለችን ብዬ አላስብም ይላል። ወለኢን ሩጅዕቱ ምናልባት እንደምትሉት የተመለስኩኝ እንደሆነ ወለኢን ሩጅዕቱ የተመለስኩ እንደሆነ ኢላ ረቢ ወደ ጌታዬ ወደ ፈጠረኝ ጌታ የምመለስ ከሆነ የምመለስ እንደሆነ ኢነሊ ዒንደሁ ኢነሊ ለእኔ እኮ ዒንደሁ እሱ ዘና ለልሑስና ጥሩ ነገር ነው የሚጠብቀኝ ከማ አሕሰነ ኢለየ ፊ ሃዚሂ ዱንያ ዱንያ ላይ ፓጃሮ ሰጥቶኛል ዱንያ ላይ ላንድ ክሩዘር ሰጥቶኛል ዱንያ ላይ ግራውንድ ፕላስ ምናምን ሰጥቶኛል እና ሞቶ መቀስቀስም ካለ እዛም አትጠራጠሩ እኔ ማን መሰልኳችሁ ይሄ እኮ ወላሂ በየቀኑ የምንሰማው እኮ ዘፈን ነው እናንተ ዘፈን ሲባል ክላሲካል ያለው ብቻ ነው አይደለም እናንተ የምታውቁት ይሄ በየቦታው የምትሰሙት ዘመድ ሰው ሲጋጭ ራሱ አንቺ ልክሽን አታውቂም እንዴ ከማን ጋር እንደምታወሪ ወቂ እንጂ የማዘር መሰልኩሽ የማ ልጅ የማ ወንድም የማንም አይደለሽም አንቺ ነሽ የሆነ ቆዳ የተለጠፈባት አጥንት ደም ምናምን በቃ ስለዚህ የምትናገሩትን የምትሰሩትን ቲንክ አድርጉት ዩ አር ነቲንግ ወላሂ ሀል አታ ዐለል ኢንሳን ሒኑ ምን ደህሪ ለም የኩን ሸይአ መዝኩራ ምንም አልነበራቸው የዛሬ 50 ዓመት መሬ የምትባል ሴት ምድር ላይ ታሪኳም የለም ነው የሚለ መሐመድ የዛሬ 40 ዓመት ታሪክም አልነበረም። ኦኬ እገሊት የዛሬ 30 ዓመት ታሪክሽ አልነበረም። የሆነ አካል ግን ታሪክ ይኑርሽ ብሎ አመጣሽ። ከዛ በኋላ ደግሞ የሚያሳዝነው ልክ እስራኤል ሲመጣ ታሪክሽ ያከትማል። አንቺ ልታስቢ ታሪክ ማለት ነው። ከዛ በጣም ደንጀር የሆነ የታሪክ ሽግግር ውስጥ ትገቢያለሽ። እምል ጀነ ወእምል ናር እጅግ የጠነከረ ከባድ ሂሳብ ውስጥ ትገቢያለሽ። ስለዚህ እህቶች እኔ ከሁሉም አንሳለሁ የሚል ሴንስ ያዙ። አታንሱ፣ በእውነት አታንሱ። ከማን አንሼ ግን ካላችሁ ዩ አር ሚቲቲ። ከማን አንሼ ካላችሁ እኔ ከነገሌ ይበልጣለሁ በኢልሜ በሀብቴ በዘሬ በፊዚካሌ ولئن رجعت الى ربي ان لي للحسن عنده للحسن ولقيت انكم بملس سوزند طور نغر ندميطبقين تسفا ادرغالو دنيا سلاي هوتن كباكوين يلم يغباني ياك يلا ناخير الله ايش اللي تاطالو بلاش نو ولا ننبئ ان الذين كفروا ان الزايك هذول سوتش باونت النغراتشو علل فلننبئ ان النغراتشو علل الذين كفروا نزاي كاروتن بما عملوا يسروتن سرا هلو نقراتشو اللين ولنذيكنهم أرناكم ساتشو اللين من عذاب غليظ كبادي هنا ونقطات أرناكم ساتشو اللين هيك سو أملاكون انديكت كميقاب بيو كباب باروش لأشتغل كراتنا تأبيتنا أوك اللو ታጋይታችሁ ማትተረቁት አዋጥነኝ እኔ ጋር ያለው አይዲያ ትክክል ነው እገሊ ታጥፈታለች እኔ እስራኤል ስለምትሉ እኔስ አጠፋለሁ እሳሳታለሁ ልክላል ሆነ ይችላልው ድክመት አለብኝ ስትሉ ከጅንም ጋር ተስማምቶ መኖር ይቻላል ግን ዛሬ ከባላችሁ ጋር ያቃታችሁ ዩ አር ቤስት ማለት ቆንጆ እንግልባችሁ ቤታችሁ ማለት የምትችሉ ምርጥ ሴት ምርጥ ወንድ ምርጥ እናት ምናምን አድርጋችሁ ለምትቆጥሩ የምትናገሩት ቃል ለጓደኞቻችሁ ይጎረብጣል። ባሎቻችሁ ሲሰሙት ያፍራሉ። ግን አማራጭ የለም አግኝቷችኋልና አብራችሁ ይኖራሉ። ስለዚህ አህባ ፈለኑነቢ አን الذين كفروا ما عملوا ولنذيكنهم من عذاب غليظ ከባዱም ቅጣት እናቀምሳቸዋለን ብሏል። የኩፍር ሰው ቢላ ያለይኩም ወንጀል ሰራችሁ ተው ስትባሉ ለምናቱ ማቱበት አንድ ምክንያት ኩራት ነው ትዕቢት ነው እውነትን ላለመቀበል ትንቅንቅ ላይ ናችሁ ለምን እናንተ መስሩት ሁሉ እኔ አቃለሁ እኮ መስራው ለምን ጨቀጨኛለሽ አላቅም እና ነው እንዴ አለምትሉት እናንተ አቂ ስለሆናችሁ ሰው ሊያናግራችሁ አይገባ እንደናንተ በጣም የተመራችሁ ናናችሁ አንደ አፈሉ ናታዋት ትብይ ጀነት አይከተም ነው ነው ንምሳ ሰለም ኩራትን ሲገልጹ እንዳል ተቀላችሁ አልክብሩ በጥል ሐቅ ወምጡ الناس አሉ። ኩራት በቃ መገለጫ ሁለት ነው አሉ። እውነትን አለመቀበል ተላስተሻል ተስቻሉ እንዴ በአላህ እንዴት ምን አለ ቢባል አራ ልክ ነኝ ጆርፕል እኔ እንዴት ነው ልምሳተው ረጉድ በል እንዴት ነው ተሳሳችው እንዴት ነው ተሳሳተው እንደው ቢላሂ አለይ ካንተ የበለጠ ተሳሳች አለ ካንተ የበለጠ አጥፊ አለ የለም ስለዚህ እህቶች ወንድሞች ኩራት እውነትን ለመቀበል ስታችሁ ካልፈቀደ ሁለት ማለት መስላችሁ በቃ እናንተ ከነፍት እየተሰራችሁ ቁሻሻ ነገር ሲቆማችሁ ዞሩ መጨረሻችሁ ደግሞ የሚሸት ጥምብ ነው እነቱ ይሄ ነው ይሄን ተቀብሎ ራሱን ዝቅ አድርጎ ነው ሰሞኑን ያለበት ከሚገባው በላይ ሰቅሎ እንዴ አሁን እኮ ሰው ሰላም ማለት ፓጃሩ ይሰው እኮ ዳኩ ሰላም አይደል ታቀራሻለሁ አረበለው አንድ ልጅ ነበረ አሁን ሳውዲ ነው የሚኖረውና ሀብታም በጣም እጠራለሁ ለይ ነበር ደካ ጎርተውታል ገብቷቸዋል ድከም ያለልም ስለብሶ ሲሄድ ምን ፈለክ አረብና አቶ ዞር በልበር ላይ ድከክስቲ ምናምን ይሉት ነበር መሰለኝ ሀብታም በጣም ይጠራ ነበር አሉ። እና እኔ ሀብታም ወዳለሁ እንዳ ወዳለሁ ሁሉንም ወዳለሁ እኔ እንዳል መስላችሁ ስለዚህ ኩራት መገለጫው እነትን ላለመቀበል ሁሉ ግዜ ትንቅልቅ ውስጥ መግባት ነው። ሌላው ደግሞ ሰውን ዝቅ አርጉ ማለት በጣም አምሽው እርግጠኛ ሆኜ ምነግራችሁ ሁለቱም በሽተኛ ጋር አሉ። ደሃን ዝቅ አርገና ያለን መልኩ ዝቅ አርገና ያለን ያረጀውን ዝቅ አርገና ያለን ይሁን አቤት አባችን ረሱልላህ እኮ ያ ሰላም አይተዚላችኋል የአነስ አያት እባክዎን ምግብ ሰርቻለሁ ብሉልኝ አለቻቸው። ሄደው በሉ። ከዛ ንብሳ ሰለም ደግሞ ሁለት አለዋለላቸው ሰው ቅርጭት ጫርጎኝ በሉ አይደሉ እዚህ ቤት ውስጥ ሁለት ረካ ሰላት ልስገድላችሁ አሉ። ከዛ አነስ ምን ይላል የቆየ የቆሸሸ ሰሌን አወረድኳል አወረድኩኝ ነው ውሃር ከፍክፌ እንትን ባደረኩኝ አነጠፍኳት እዛ ላይ ሰግደው ወጥተዋል። በቃ ህይወት እንደዚህ ቅልል ስትል እንዴት ደስ ይላል። እኚኮ ነቢይ ማለት ምን አይነት ሰው እንደሆነ ተቀናቸው አላህ ወለቅ ምን ያለው ወኢነከ ለዓላ ኹሉቅን ዓዚም እኮ ያላቸው ታላቅ ነቢይ ታላቅ ሰው ታላቅ ባህሪ ያለው የምድራችን ቁንጮ ዝቅ ብሎ አስተማሩ። አንተ ግን ኢና ሊላሂ ወኢና ኢለይሂ ራጂዑን የተወለድከው የሆነ ተራ ምን ተራ ነው ጣሳ ተራ ወላሂ እውነቴን የሆነ ቆርቆሮ ተራ ምናምን ተወልደን አጋጣሚ አላህ ፍቅሩን የሆነ ሀገር ተሻገርንና አቤት ምን ለብሰው ስንሄድ ራሱ እኮ ወላሂ እንዴት ያስጠላል መሰላችሁ። ብድግ ብድግ ብድግ ብድግ እያልን ነው ወላ ተምሺ ፊል አርድ መርሐ ልኩላል አትንጠራራ መሬት ናት ቀድ ተራራ ናት በልጥ በቃ እዛው ነው እዛውን ቦጭ ነው የምትለው። ስለዚህ ኩራት ከባድ በሽታ ነው። አለቅ ያለ ማለት ነው። ሁለተኛ የኩራት መገለጫ ደግሞ አንደኛው እውነትን ላለመቀበል የሚደረግ ትግል ነው። ሁለተኛው ደግሞ ምንድን ነው አይደል ሰውን ዝቅ አርጎ ማየት። ዘመድ ከዘመዱ ዛሬ ለምን ተራራቅ? አንዱ እኮ ስለሚናናቅ ነው። አንዱ ምክንያቱ ስለሚናናቅ ድሃው ሀብታሙን ይንቀዋል፣ ሀብታሙ ድሃውን ይንቃል። በቃ እንዴት ብሎ መጥቶ ይዘየረው ሲመጣ ከልብ አንቺ ውስጣችን እኮ ቆሻሻ ነው፣ የተበላሸ ውስጥ እኮ ነው ያለን። እኔ ነፍሴንም ጨምሮ ነው ምነግራችሁ፣ እኔ ምነግረው እውነቱን ብቻ ነው ምነግራችሁ። ተቀበሉ፣ የእናንተ ድርሻ ነው። ወደኋላ ወደ የመሐመድ ንግር ቆሻሻ ነው ብላችሁ ከአጥር ግቢ ጣሉት። አይ ዶን ኬር። እውነቱ ግን ይሄ ነው፣ ውስጣችን ቆሻሻ ነው። ውስጣችን ኩራት አለ፣ ውስጣችን ትዕቢት አለ፣ ውስጣችን ሰው ይንቃል፣ ውስጣችን እውነት አይቀበልም። ስለዚህ ኩራተኞች ናችሁ አሉ ረሱልላ። ምን አባት ላድርግ? ወኢዛ አንዓምና ጸጋችንን በዋልንለት ጊዜ አለል ኢንሳኒ በሰው ልጅ ላይ ጸጋችንን በዋልን ጊዜ አላላህ አዕረዳ ችላ ይላል። ወነዐ ቢጃኒብ በጎኑ ዞር ብሎ ጥፍ ብሎ ይሄዳል። ወኢዛ አንዓምና አለል ኢንሳኒ አዕረዳ አን ሹክሪ ረቢሂ። አያችሁ መኪና ሲሰጠው ቤት ሲሰጠው ጥሩ ሚስት ሲሰጠው ጥሩ ባል ሲሰጣት እንዲሁ ፊዚካሊም ትንሽ ቆዷን አላህ ሲያሳምርላት ጌቷን ማመስገን አዕረዳ ችላ ትላለች። ሁሉን ነገር የምትመዝነው ከመልኳ ጋር ነው። ሁሉን ነገር ወላሂ ወንድ ሁሉን ነገር የሚመዝነው ከፍሉሱ ጋር ነው፣ ካለው መኪና ጋር፣ ከቤቱ ጋር፣ ሁሉ ነገር የሚያነጻጽረው። ዛሬ እኮ ሀብታም ከሆናችሁ ድሃ አይቀርባችሁም፣ ድሃ ከሆናችሁ ደግሞ ሀብታም አይቀርባችሁም። ለምን? ሰው ጎራ እኮ ለይቷል። ጥሩ ነች ነች ማነች አሉ ወይ ካለው ተጠጋ ወይ ከሀብታም ትውልድ ወይ ካለው ተጠጋ ሆኗል የሰው ምኞት መንፈስ የሚያናጋት ነበር የድሮ ዘፈናችን። ጥሩ ነች ነች አይደለም? ከሀብታም ትውልድ ወይ ካለው ተጠጋ ሆኗል የሰው ምኞት መንፈስ የሚያናጋ። መቼ ነው ይሄ? እኔ ሳልወለድ መሰለኝ የተዘፈነው። እና ሰው ዛሬ ትንሽ አላህ ምን አለ እዚህ ጋር ወኢዛ አንዓምና ጸጋችንን በዋልንለት ጊዜ አለል ኢንሳኒ በሰው ልጅ ላይ አዕረዳ ጌታውን ከማመስገን ችላ ይላል። ወነአ ቢጃኒብሂ ወስተክበረ አኒል እንቅያዲ ሊአዋሚርሂ። ወነአ ማለት ነአ ማለት ተዘነበለ እጥፍ አለ። እዚህ ጋር ግን ብሎ ገለጽ ወስተክበረ አኒል እንቅያዲ ሊአዋሚርሂ وشمخ بأنفه تكبرا وترفعا بكرات بتقبي التمول توقف انشاون نقول نفتو يا الله انزاس كنفة تسميلك زر هذا زاري كون بالو تشاتشوال وما يسجد بالا لشانشي من ما تتراتري سجر ستي من دمينش أبوات تكتك تسميلو في تمارين يا زرو أرد تسميلو في تمارين يا زرو وا سنة سراتي نوريش منها من نميلو انجي اتشي لجمة تناقر وحاكي هون إيه النقر أرم ستيو أوف لتنيابة جانشي من ما إني تكبر كسوري إنديت تنقرين يالش يا ملاك قال نكو بيونو نها أسوقرو إيه جنة تاكتب جنة بشار لمس والله زيراسو إنديت كفراتا ناتي بتنياسو أسوله بوست أيقظة ميت ألاو سو بزاتو كاسو منامني فلقي قوة التفاعل السوسر ايه توسنا فارتنو دل سوين تجلال قن اسو لقبوستر مقوات ان درسو ليه زكبر السلام اسقن تلايلا وانا عبي جانبي بقون وطفيالا تزازو الله لما فتصم سندردر تهالاتشو واذا مسه الشر يقمو مطفونا قر مطفو نكاو قزي واذا مسه بنكاو قزي الشر مطفونا قر فذو دعائن هي دعاء والويتونال وإذا أصابه المكروه فهو ذو دعاء كثير بطان دعاء بزان كذا زوار يديم التدرع ويكثر من الابتهال وهكذا تبعد الإنسان الجحود والنكران يعرف ربه في البلاء وينساه في الرخاء وإذا مسه الشر فذو دعاء عريض فذو دعاء يدعى بالبيت هنا عريت وقام النت مالتنا يما قرط دعاء يدرغان يديمو التدر ويكثروا الابتهال مالتنا ولا الله بوادقون ولا الله متنانسون الله ملمنون بقى وطرو يزال شجر سينكاو كذا ان شجر دمو سياغس ياقللت ابيتي سو لجكو يسو لج امارا من دار تاقلاچو ني ادلو ماشي ايه اللي جابزاو نتو امارا لسو متنسهو على من ذلك الله شو جهنم يجيبوا على ميري مثلاً يعني في الجوار مسيسي فتاش موج أنسو تال أنا كموت كاسكسات شراسو ولا جهنم في كتو تيجيبوا على ميري مثلاً يترتو في الجنة وني قلينا رجلاً سو ما أساسنا لكو جهنم قبتو سينجر أجر إذا كنت براش تسبوت رام كبرنا سلزيه توشي بشجرن جزيكو عندو تلعتنا يسنو شجرن نونيا طام دعاء من نامزواري واو وانت بتشارل مقرآن ونقرهال قيني بيقر ما شيء من بحر يعلم شاريه وراش من الدنيا له وهكذا طبيعة الإنسان الجحود والنكران مثلي سو كأملاكو سيقنتل يمكان يكرات يتبت بحري سيسنعوتو يهونو سيشجرو يكوتوهال سيدة لو دمو منم يشجروا يا مسلم والله أم كتماتشن يمولوت يزاري هاي آمات مسكينو تشين ببرو سووش ناتشو دو تشين ببرو قماشو كبتو عزواري قماشو لسترين ببرا قماشو قطر ككبتو قاسي قافة هنا ببرا زاري جن دهالي ما ناقر تسنو تال آي تشي سولي جيكو ويني موتان زوا تال كدل لهم عزرائيلي متال روك عدل لهم قالهم تقبل يا ليش هون كرجو تجارات يبراني يا له تنادد قال قاتشو من نو سيلو هون اللي موجه كافر وتعش تكبر لنا أنت كتب لاتشو رات ولا لاتشو لاتشو قالو أم بلا مالين جل بيم بالجال أم بلا م بتشام وتنجام بلا مالين لا يسولين عشقارينو قول بلاتشو سك يا محمد رأيتم اسكين قرون إن كانوا من عند الله إني يجي متعوت من مرياك الله زن بيهون ولتنيو كالله زن بيهون ثم كفرتم به كزعنا أنت ككادات شهبت إني يجي متعوت نقر كتكلنيو أملاك زن دي متع تكلنيو ونتنيو من رجاب بيهون أخبروني يا معشر مشتكين إن هذا القرآن من عند الله وكفرتم به من غير تأمل ولا نظر كيف يكون حالكم؟ بلهم ساتاسبو ساتاسلاسلو غراقني ساتايو القرآن ما نتقبل بلاچو متكلو ارا قاماك انديت متكونوت من مالاتاچو نو قال بلا بلاچو ارا من أبلو لكني ها من أضل ممن هو في شقاق بعيد من أضل ما النوس يتأممه ما النوس مسمري ساته ممن هو كهونه سو يبلد في شقاق بجكتكوست بعيد كأونات براكة جكتكنا مقتوست كقباس يبلد ما النوس تمامنا مسمري ساته أرمان ملم سلازي نانت يهنن قرآن جيمة تتشي أدلم ونت عدلم حسيتنا منام يلاشو كونت براك عقام يحوناشو مماغتاتشو هذا قنعنو كذيب اللتا تمت الناس تتقولانا يلم تعرمو بلا بلاشنو سنريهم آياتنا انبي كانوا قن فنيا تامراتو تشاكي الناس آيات شوارين اندي أسفر الله قنعتو هذا مرجعو تشاكي قرآن موست بتجباج بلا بالناس آيات شوارين في الأفاق سنريهم آياتنا في الأفاق بيّ أدماسو تعمراتو تشاكينا في الناس في أقدار السماوات والأرض من الشمس والقمر والنجوم والأشجار والنبات وذلك من العجائب العلوية والسفلية أفاق مالت أدماس مالتنا بس ما ألمتنو جهكاو وكبو وكواكبتو ملعقتو زنابو دمناو عجبكو تعمرنو ولما درس اسمتو بقاياو مبقلو مريت مبقلو زافو قالوا أبي تأمر سنريهم آياتنا في الأفاق وفي أنفسهم قال تود براس أجو مستمرنا سيلا بالله عليكم إن أنت سلاة عن سقرين بالتلوت أقول تقريس التاج مانو الدرام من الدرق مانو أقلس التاج مانو أمريكا وسلاج مانو سويزرلاند بيتغا بيها الدرق مانو ونقاتلوا أقلاتكم بكبلاتكم أتربوا أقلاتكم الله بقى سلاسة قراتكم أزيتكم على اللبيب من عندما نسواتكم تال زاري من قد لا يهلكوا يالدرو برجنتي أماكم مفرا وما كبروا لج عبدو أيهوت الناتي أبراين ببرنا وي وي وي وي ودالج بقى أقل سيبوسد سرون تاتش لقوان يقشش اللي بسلب سؤال شعاتي سؤال قش ان انت هي اتعفى انت كفر لك الله هذا الكويش لا من المراء قارل ومكوان لا قلاتش هذا اللهم لهي وتاتش قرانتي يلاتش والله العظيم مفلق بسات بدك هذا القلاتش وال سلزي وفي أنفسهم تأمرات براسة تشوست أسعيات تشوالو أنشي تقاك ما نقر نوار لم يكبر تشيش سياس فلن براسة تشوست مزونا قراسة يات تشوالو استيما سعالي هاتيلو عندك أنسكي إياس سبات تشوالوان والو الله نان تلاي يقنباو يسرعون أقركو عجيبنو ليقنو إمام القرطبي لالو المرادي لالو وفي أنفسكم سيل الله فلقوا ما في أنفسكم من لطيف الصنع الجك ركك هنا عقنبا بنك والله قنباتشو وبديع الحكمة الجك بطب انقداي هنا تبب تاكلوا بطن من أنت تفتراشوت حتى سبيل الغائط والبول سقرار يتعبت من قرنا شنت ميت أبت من قد متايت والله أسقر رامي تأمر نويلة فني مالت زاري هم تلانت النام زاري مساوراتشو ساستمر كم فري كوست وكل قوسل عالج أفك قالوا بيورتاتش متاوتنا أقوسل كوت إنا سبلا والله بتاو ياسازنا لو بتقل ودان بتق ودان بتق مقبول وسدنا فرفار يهدو قصر ندين كايت سواء ككنو بلاو አሁን ይቻሪ ነው ከዛ ከረጃው ማለት እንኳን አንተ በሰላም ድረት እንፍተም ምትበራበትን ሰዓት ያያሰብከው አላህን አመስግነው አላለች አላመስግንኩ ትብረስ ይችላል ወቃስ ከዚህ በኋላ አስበዋለሁ አልኳት እንገባችሁ ስትበሉ አሁን ይሁን ነገር ከታችሁ አላምጣችሁ ዋጥ ስታደርጉ ወላሂ ተአምር ነው ወላሂ ተአምር ነው ኢማም አልቁርጥቢ ሽንት ሽምታደርጉት ሽንት አወጣጡ እንዴት እንደመጣ እንዴት እንደአልጎለሽን እንደተቀየረ ተአምር ነው ሰገራውስ የበላችሁት ምርት ኬክ ነው የሚወጣው ግን ግማታን ቆሻሻ ነገር ነው የሚወጣው ቃሉን ስትጠቀመው ራሳችሁን ዝቅ እንድታደርጉ ስለምፈልግ ነው እንጂ ባለገኛ አይደለም የሚወጣው ነገር በጣም ቆሻሻ የሚሸት ለታዩት የሚቀፍ ነገር ነው ሽንት አስቀምጣችሁ ምትወጡት የበላችሁት እንዴት የሚጣፍጥ ነገር ወርጣችሁ አይደል እንደበላችሁት ሲወጣ ግን ሰው እንኳን እንዲያትፈልጉ ሀዳ والله وفي انفسكم سنريهم اياتنا في الافاق وفي انفسهم مدرن قناه بلاچو يو اللهن የሚያሳያችሁ በጣም በርካታ ተአምራቶች አሉ ወድራሳችሁም ስትመለሱ ጉድ ነው ያለው ጉድ ነው እንደ بالله عليكم ሰግራ ሙጣችሁ ነሽ እንት መስኛው ቢደፍ ነውስ ሽንት ራሱ አይታችኋል አውሮፕላን ላይ አለ እንኳን እንደው ባቡር ላይ ሆናችሁ ሽንት ዛማል እንዴ ሽንት ቤት ቢይዛችሁ ተፈልዳላችሁ የዚህ ያህል ነው አቅማችን በቃ ምንም እኮ አይደለም ምንም አላህ ይንዶ አሳውቀን አቅማችንን ጌታይ وفي انفسكم ولا حتى يتبين እስኪገለጽላችሁ ድረስ لهم للنسو انه الحق قران እውነት መሆኑን እስኪረዱ ድረስ በራሳቸውም ላይ ተአምር እናደርጋለን በአድማሱም ላይ በሰማዩም ላይ በመድሩም ላይ የተአምራታችን ጎርፍ እናወርዳለን ተአምር ያያችሁ አይደለም እንዴ እናንተ ይሄ ኮምፒውተር አያት ምን አያት الله ነው ይሄና እናንተ እኔ እንደዚህ ምቀልልባችሁ እንደዚህ ምሰድባችሁ እንደዚህ ምወርድባችሁ አታዩኝ ምንም እኮ ብዬ ነው ፍጹም እንገናኝበት ዓለም ውስጥ ቁጭ ብለን ብለን እንሰማለን እናወራለን እንሳፋቃለን እንወድሻለን እንወዳለን ይበራል هذا والله آيات كبرى تلك تأمر ينو له تأمر ده منالنا حتى يتبين لهم انه الحق قران هونت مهون مسكر درس تأمراتوቻችን መሳይታችን አይቀርም ማለት አላ ምን ያናደው ግን አላ الله አዋጅ انهم እነሱኮ አለ في مريتين በጥርጣሬ ውስጥ ናቸው ሚልቃይ ربهم ከጌታቸው ጋር በመገናኘታቸው ላይ ዛሬም ጭምር እየተጠራጠሩ ነው አስቸጋሪዎች ናቸው እውነቱ ይሄ ነው አዋጅ ስሙልኝ ሰው አልገባው ብሏል የሰው ልጅ ከኔ ጋር መገናኘቱን እስከዛሬ አምኖ አልተቀበለም እያለ ነው አላ አሁንም አዋጅ ላለው فانتبهوا نقو انه بكل شيء محيط الله بلو مالتكو بكل شيء كلن نجر محيط كبابيون املاكنا اوكي حتى تبين اسكي رغاغت اللهچو اسكي گلص اللهچو درس لهم للناس انه الحق قران اونت مهونون اسكي رغاغت اللهچو درس تعمراتوچاچن ناسياچوالن اولم يكفي بربك هو لم يكفي بكي عيد لم يكفي بربك بقيته أنه على كل شيء شهيد أنه سكو على كل شيء وهو لم يقول الله شهيد مسكاري مهونو بكي عيد لم وي بكي نو أنت نبي لم هونه قرآن حق لم هونه بكى الله مسكاري مهونو بكي نو كبدك هذا محمد عليك كبد عليه شمسو الله قطع እኔ ነው ይሞንን ከመዘከርኩ አይበቃ ቁርአን ሐቅ መሆኑን ከነገርኩ አይበቃ ከነሱ ካፈር ነው የፈጠርኳቸው ተራ ህዝቦች ናቸው ወን ሰታሱ ግጄ ሌላ መጣሉ ስፈልግ ደሞ ቂያማ ቀን ወደ ጀሃነም ጥላቸዋለሁ እኔ ከመዘከርኩ ይበቃል አላ እነሁም ወዋጅ እነሱኮ ፊሚሪየት ሚልካ ረብሂም ወጌታቸው ጋር መገናኘቱ ላይ ዛሬም ጭምር ጥርጣሬ ውስጥ ላይ ናቸው ለምንድን ነው የማይታረሙት አላ አዋጅ إنه سكو بكل شيء محيط كل من نجر بوقته يكببنا بسو أي تأثر يكببنا የፈጠረ አምላክ ነው። ከሱ እጅታ ከሱ ጥበቃ ከሱ ዒልም ውጪ ምንም ነገር የለም ነው የሚለው። ወምን አያት ይላል እንዴ? የለ ጨረስኳ ወገኖች። yes شكرا لكم እንግዲህ ቁርአን ይናገራል እናንተም ታሪም ባላችሁንም የቁርአኑን ቃል አስተጋባለሁ። ይሁሉ ምናልባት በቀደም ክፍል ውስጥ እየተማርኩ ያለ ትምህርት ባህሪያችንን ካልቀየረው ትምህርቱን አልተማርንም መከለስ አለብን ሲል ነበር አንድ አስተማሪ። ስለዚህ ሰው ኤቲክሶች አሉ፣ የመስራ ቤት ስርዓት ደንቦች አሉ አለ። እነዛ ስርዓትን ጠብቆ ሰው ስራን ካልሰራ ትምህርቱ አልጠቀመውም፣ ግለሰቡ ድጋሚ ትምህርቱ ገብቶ መማር አለበት ሲል ነበር። ስለዚህ ወገኖቼ ቁርአን እዚህ ያለ እየመከረ እየገሰጸ አንቀበልም አንሰማም አንለወጥም ከሆነ ድጋሚ ቅሩት፣ ድጋሚ አዳምጡት፣ ድጋሚ እንትበሉ ወይስ ነው እንባለው። ለሁሉም አላህ ጀለ ወዓላ እኔንም እናንተንም ያግዘን ይርዳን። ሹክራን ለኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዒልሙ ሰዓቲ ጊዜያቱ ማወቅ ወድ ባላ ብቻ ነው፣ ማንም ያውቀው የለም። ይህን ጊዜ ማለት ነው የቂያማን ጊዜ ለማለት ነው። ወማ ትኽረጁ አይወጡም ሚን ሰመራቲን ከፍሬዎችም ሚን አክማሚያ ከሽፋኖቻቸው አይወጡም። አላህ ነው እንጂ የሚያውቀው የነሱ መውጣት ማንም አያውቅም ማለት ነው። ወማ ተሕሚሉ ሚን ኡንሳ ከሴትም አንዲትም አታረግዝም። ወላ ተድዑ አትወልድምም ኢላ ቢዕልሚሂ በአላህ እውቀት እንጂ ማንም የሚያውቅ የለም አትወልድም። አላህ የሚያውቀው ሁሉ ማለት ነው። በውስጥ ያለውን ነገር ሁሉ አላህ ስብሐነ ወተዓላ ያውቃል። ከዛ ወየውመ ዩናዲሂም አይነ ሹረካኢ ተጋሮች የት ናችሁ በማለት በሚጠራቸው ቀንም ቃሉ ይላሉ አዘናከ ማሚና ሚን ሸሂድ ከኛ ውስጥ አጋሪ ወይም ደግሞ አለ ብሎ ምን መስካሪ አለ መኖሩን ይናገራሉ ማለት ነው። አጠገባቸው ማንም ለማመሰክርላቸው ይናገራሉ። እና እንዳንተ አላህ ሱብሃነ ወተዓላ እንዳንተ አንድ ጌታ ብቻ ሌላ የለም ብሎ ያው ይናገራሉ ማለት ነው። ዱንያ መጣ በዚህ ሰዓት ማሻአላ። የድዑና ሚን ቀብል ያ በፊት ይገዙት የነበሩት ጣዖት ይጠፋባቸዋል። ወዘኑ ማሁም ሚን መሒድ ለነሱም ምንም መሸሻ የሌላቸው መሆኑን ያረጋግጣሉ። ላ የስአሙ አይሰለቹም አልኢንሳኑ ሰዎች ሰው አይሰለችም ሚን ዱዓኢ ዱዓ ከማድረግ ኸይር በጎ ነገር ከመጠየቅ ዱዓ አይሰለችም። ወይም መሰሁ መጥፎ ነገር ቢያገኛቸው ሸሩሁ መጥፎ ነገር ቢያገኛቸው ፈየውሱ ቀኑት ወዲያውኑ በጣም ተስፋ ቆራጭ ይሆናሉ ወይ ተበሳጭ ይሆናሉ። ይሰማል ያጀማ ኦኬ። ወለይን አዘቅናሁ መከራ ካገኛቸውም ረህመተን መከራ ካገኛቸው በኋላ ረህመተን ሚና ከኛ የሆነን እዝነት ብናቀምሳቸውም ይላል ሚን ባዕዲሂ ብንሰጣቸው ብናቀብሳቸው ምን ባዲ ደራሃ መሰሁ ለያቆሉና አዛሊ ወማ አዘኑ ይሄ ለኔ ወይም ደሙ ለኛ በስራዬ የተገባ ነው ይላሉ። ሱብሃንአላህ ወማ አዙኑ ሰዓቲ ሰዓቲቱ መጪናት ቃኢመተን ረህመትን እዝነትን ወይም በጎ ነገርን በሰጠነው ሚና ከኛ ምን ባዲ ከዛ በኋላ ምን ደራሂ ከችግሩ ካወጣነ በኋላ ለየቁሉነ ይላሉ ሃዛ ለኢኒ ለኔ የሚገባኝ መልካም ነገር ነው ከችግር እና ከስቃይ በኋላ ለኔ መልካም ነው ይላሉ። ወማዛን ወማዝኑ ሰዓት ቂያማ ትቆማለች ብዬ አላስብም ወለን ረጃቱ የሚመለስ እንደሆነ ኢላ ረቢ ወደ አላህ Subhanahu Wa Ta'ala ኢነሊ እኔኮ ከመልካም ነገሮች አገኛለሁ ፈለኑ ነቢ አነ እነዛ የካዱት የከፈሩ ሰዎች ቢማ አሚሉ መጥፎ ስራ ከመስራት ወሉዚቁሁ ቅጣቸዋለን ሚን አዛቢ ገሊዝ ከባዱ ቅጣት እናሳያቸዋለን። ከዛ አራተኛው ወኢዛ አንአምና አለል ኢንሳኒ በሰዎቹ ላይም ጸጋችን በለገስን ጊዜ አዕረደ ይዞራሉ ወና ቢጃኒቢሂ ቢሂ በሰውለት ጸጋች በለገስን ጊዜ ተማመስገን ይዞራሉ ወይዛ መሰው ሸሩ እንደገና ደግሞ መጥፎ ነገር ሲገጥማቸው መከራ ባገኛቸው ጊዜ ፈዙ ዱዓይ አሪድ የብዙ ልመና ባለቤት ይሆናሉ እና ዱዓ ያረጋሉ ማለት ለምናሉ ማለት ነው። ቁል አራአይቱም በላቸው ኢንካነ ሚን ዒንዲላሂ ባላ ዘንድ ቢሆን ثم كفرتم به كذا برسو بتكدو من ادل ممن هو في شقاق بعيد ونت براقه تشكتك لا لهون سو وعليكم السلام ورحمه الله وبركاته حياتي عفوا ساتالف لملس بيي نو زيغا قل يميلو قل بتشاو نو بلاچو አራአይቱም እስኪ ንገሩኝ አንድ ላይ በላቸው አይደለም ቁል በላቸው አራአይቱም እስኪ ንገሩኝ ኢንካነ ቢሆን ምን ዒንዲላሂ በአላህ Subhanahu Wa Ta'ala ዘንድ ቁርአኑ ማለት ነው ثم كفرتم ከዚያም በሱ በትክዱ ثم كفرتم به من أدل ممن هو في شقاق بعيد ከሁለት በራቀ ጭቅጭቅ ላይ ከሆነ ሰው ይበልጥ የተሳሳተ ማን ነው? ሰኑሪሂም አያቲና ሰኑሪሂም ለነርሱ እስከሚገለጽላቸው ድረስ في سوره الرحيم اوكي اسكن بيجلصلاچو درس اياتنا قالوچاچو ويم دمو قران في الالفاقي استاذ تنيش فاتو ዩረዱ የሚመለሰው ዒልሙ ሰዓቲ ዒልሙ እውቀት ሰዓቲ የቅያማ ቀን እውቀት ወደ አላህ ስብሓነ ወተዓላ ነው የሚመለሰው። ወማ ተኽሩጁ አትወጣም ሚን ሰመረቲን ከፍራፍሬዎች አንዲትም አትወጣም ሚን አክማሚሃ ከቅርፊቷ ውስጥ ወማ ተሕሚሉ አታረግዘም ሚን ኡንሳ ከሴት አንድም ከሴት አታረግዘም ወላ ተድዑ አትወልድም ኢላ ቢዕልሚሂ በአላህ እውቀት ቢሆን እንጂ። ሁሉን ነገር አላህ ያወቀው ቢሆን እንጂ አንድም ነገር አይከሰትም ማለት ነው። ወየውመ ዩናዲሂም የሚጠራቸው ቀን አይነ ሹረካኢ የታሉ አጋሮች በእኔ ታጋሩብኝ የነበሩት የታሉ? ለምሳሌ እነ ላት እነ ዑዛ የመሳሰሉት ነገር በአላህ ላይ አሁንም የሚጋሩ በፊትም የነበሩ ማለት ነው። ቃሉ ይላሉ አዘናከ አሳውቀንሃል እኮ ማሚና ሚን ሸሂድን ምንም መስካሪ የለንም ዛሬ እኛ ካንተ ጋር ተጋሪዎች ነን እኛ ነን ተጋሪ ብለው የሚሉ መስካሪዎች ምንም የለንም ዛሬ ይላሉ። ወደለ ጠፋኮ አንሁም ከነሱ ማካኑ የነበሩት ሁሉ የድዑነ ይጠሩ የነበሩት ነገር ሁሉ እኮ ጠፋ ሚን ቀብል ከዚህ በፊት ዱንያ ላይ ያሉ ይጠሯቸው የነበሩት ሁሉ ዛሬ በቂያማ ቀን የሉም ማለት ነው። ወዘኑ ያረጋግጣሉ ማለሁም ለነሱ ሚን መሒዝ መሸሻ እንደሌላቸው ነገ በቂያማ ቀን ወዴት መሸሽ እንደማይችሉ ያረጋግጣሉ ከአላህ ቅጣት ማለት ነው። ከአላህ ቅጣት መሸሽ እንደማይችሉ ያረጋግጣሉ። ላይስ አሙ አይታክትም ላይስ አሙል ኢንሳን የሰው ልጅ አይታክትም ሚን ዱዓኢ ከመለመን ኸይር በጎን ነገር ከመለመን ለነፍሱ ማለት ነው አይታክትም። ወኢን መሰሁ በነካው ጊዜ ሸሩም መጥፎ ነገር ፈየኡሱ ተስፋ ይቆርጣል ፈየኡሱ ያ ተስፋ ይቆርጣል ቃኑጥ ከአላህ እዝነትና ከጀነት ተስፋን ይቆርጣል። ወለኢና ዘቅናሁ ያቀመስነው ጊዜ ረህመተን እዝነትን ሚና ከኛ ሚን በዕዲ በኋላ በረን ችግር ከችግር በኋላ እዝነታችንን ያቀመስነው ጊዜ ደረ ያ ችግር መሰትሁ ከነካው ለየቁለነ እንዲህ ይላል ሃዛሊ ለእኔ የሚገባኝ ይሄ ነው ይሄ ኸይር ነገር እንጂ ለእኔ የሚገባኝ ያለፈው ችግር ለእኔ ተገቢ አልነበረም ብሎ ይመጻደቃል ማለት ነው። ወማ አዙኑ አልጠረጥርም ሰዓተ ቅያማን ሰዓተን እዚህ ጋር ቅያማ ቃኢመን እንደምትቆም ቅያማ እንደምትቆም ቅያማ እንደምትቆም አልጠራጠርም። ወለኢን ሩጅዕቱ የተመለስኩ እንደሆነ ኢላ ወደ ረቢ ወደ አላህ ወደ ጌታዬ አላስብም አልጠረጥርም አላስብም። ወለኢን ሩጅዕቱ የተመለስኩ እንደሆነ ኢላ ወደ ረቢ ወደ ጌታዬ ኢነሊ ለእኔ እኮ ዒንደሁ ከሱ ዘንድ ለልሁስና ጥሩ ነገር የሚንጥጥነኝ ያ ጥሩ ነገር ነው የሚገጥመኝ ወደ ጌታ የተመለስኩ እንደሆነ ጥሩ ነገር ነው የሚገጥመኝ ብሎ ይላል። ምክንያቱም በዱንያ ኸይር ነገር ስለሰጠው አኼራም እንደዛ ነገር ይገጥመኛል ብሎ ያስባል። ፈለኑነቢአነ እንነግራቸዋለን አለዚነ እነዚያ ከፈሩ የካዱት ቢማ አሚሉ ይሰሩት የነበሩትን ወለኑዚቀነሁም እናቀምሳቸዋለን ሚን ዐዛብን ከቅጣት ገሊዝ ከባዱን ቅጣት እናቀምሳቸዋለን ወኢዛ አንዓምና ጸጋችንን በዋልን ጊዜ ዐለል ኢንሳን በሰው ልጆች ላይ አዕረበ ችላ ይላል ወነአ ቢጃኒቢሂ በጎኑ ዞር ብሎ ይሄዳል ወኢዛ መሰሁ በነካው ጊዜ ሸሩን ችግር ፈዙ ዱዓኢ የዱዓ ባለቤት ይሆናል ዓሪድን በቋሚነት የማያቋርጥ ዱዓ ያደርጋል ማለት ነው ችግር በነካው ጊዜ ቁል በላቸው ያ ሙሐመድ አረአይቱም እስኪ ንገሩኝ ኢንካነ የሆነ እንደሆነ ይሄ ቁርአን ሚን ዒንድላሂ ከአላህ ዘንድ ሱመ ከፈርቱም በእርግጥ ካዳችሁ ቢሂ በሱ መን አደሉ ማን ነው እሱ የጠመመ ሚመን ሁወ ከሆነ ሰው የበለጠ ፊ ውስጥ ሽቃቅን በጭቅጭቅ ውስጥ በዒድ በራቀ ጭቅጭቅ ውስጥ ከሆነ ሰው የበለጠ የጠመመ ማን ነው ሰኑሪሂም እናሳያቸዋለን አያቲና ተአምሮቻችንን ፊል አፋቅ በአድማሱ ውስጥ ወፊ አንፉሲህም በነፍሶቻቸውም ውስጥ ሀታ እስከ የተበየነ እስከሚገለጽላቸው ለሁም ለነሱ አነሁ እሱ ቁርአን አልሐቅ እውነት ቁርአን እውነተኛ የአላህ ቃል መሆኑ እስከሚገለጽላቸው ድረስ አያቶቻችንን ተአምሮቻችንን እናሳያቸዋለን። አወለም የክፊ በቂ አይደለም እንዴ ቢረቢከ በጌታ አነሁ እሱ ዐላ ኩሊ ሸይኢን በሁሉ ነገር ላይ ሸሂድ መስካሪ መሆኑ ላንተ በቂ አይደለም እንዴ አላ አዋጅ ኢነሁም እነሱ ፊ ምርየቲን በጥርጣሬ ውስጥ ናቸው ሚን ሊቃኢ ረቢሂም ጌታቸውን በመገናኘታቸው ነገ ቂያማ ቀን ጌታችን እናገኛለን በሚለው ነገር ላይ በጥርጣሬ ውስጥ ናቸው አላ አሁንም አዋጅ እላለሁ ንቁም ኢነሁ እሱ አላህ እኮ ቢኩሊ ሸይኢን ሁሉን ነገር ሙሂጥ ከባቢ የሆነ አምላክ ነው አላሁ ያለም እንግዲህ የዘለልኩትን የተሳሳት የተናገርኩትን አላሁ ፊ በላይን ከነፍሴና ከሸይጣን ነው ጀዛኩሙላ ኸይር ድምፅ ተቀይሯል እንቅልፍ መጥቷል ለሊት አልፏል እኛ ጋር ሌላ